ነበር? ከእስልምና በኋላ እንዴት ነበር? ከነቢያችን ሰለላሁ ዐለይሂ ወሰለም እንዴት ነበር ብለን ተናግረናል። ወካነ ኢብኑ መስዑድ ፊ አህድ አቢ በክር፣ ረሱል ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ሰይድና አቡ በክር ስዲቅ ኸሊፈተ ነቢይ ወ አሚር አልሙእሚኒን ሲሆኑ ከሳቸው ጋር እንዴት ነበር? ቃሉ ካነ ወፊየን ፊ አህድ አቢ በክር ወፊ አህድ ዑመር። ወፊየን ማለት ልክ እንደ ነቢያችን ታማኝ፣ ጣዓ የሚያደርግ ታዛዥ የሆነው ሰው ነበር። ወፊየን ማለት ጠቅላላ አላህ ያዘዘውና አቡበከር ያዘዘው ሁሉ ያሟላ ነበር። እሺ፣ አርሰለሁ ዑመር ኢለ ልዒራቅ። አሁን እኔ አንድ ጥያቄ ልጠይቃችሁ ነኝ። ምክንያቱም የአብዱላህ ብን መስዑድ ታሪክ ባለፈው ሳምንት የተከታተላችሁ አንድ ጥያቄ ልጠይቅ ነው። እስቲ ሬዲ ሆኖ እሺ። ሰይድና ዑመር አቡበከር ሙተዋል፣ ሰይድና ረሱል ሰለም ሙተዋል። በዑመር ጊዜ ሰይድና ዑመር አብዱላህ ብን መስዑድን በጣም ይወደው ነበር። እንዲያውም ከአብዱላህ ብን መስዑድ ይማር ነበር ሰይድና ዑመር። ምክንያቱም ሰይድና አብዱላህ ብን መስዑድ አዕለም ሚን ዑመር ቢልቁርአን፣ ስለዚህ ከሱ ይማር ነበር። አሁን አስፈላጊ ነገር ስለሆነ ወደ ዒራቅ፣ ዒራቅ በእስላም ቁጥጥር ስትገባ ያኒ ዒራቅ ተከፍቶ ያኒ በእስልምና ቁጥጥር ስር ሲገባ መሪ ላከላት ሰይድና ዑመር። መሪው ማን ነበር? አማር ኢብኑ ያስር አሚር አድርጎ ወደ ዒራቅ ላኩት። አሁን ማንኛውም አሚር ወይም እንትኑ መሪ ወዚር ያስፈልገዋል፣ ያኒ ሚኒስተር ከሱ በታች ሆኖ ምክትል ያስፈልገዋል። እና የአማር ኢብኑ ያስር የዒራቅ አሚር የሱ ምክትል አድርጎ ዑመር የላከው አብዱላህ ብን መስዑድ ነበር። ወዚራን ወሙዓሊመን ወአሚናን ሊበይት ልማል። ሶስት መጀመሪያ ወዚር ነው የአገሪቱ የዒራቅ ሚኒስተር ምክትል አሚር የአማር ኢብኑ ያስር ምክትል ነው። አንድ ሙዓሊመን ሊአነሁ ዓለም ሰዎቹን ያስተምር ነበር። ሶስተኛ ስራ የገንዘብ ታማኝ የማለት የገንዘብ ሚኒስተር እንበለው፣ በአሁን አነጋገር የገንዘብ ሚኒስተር ወይም ደግሞ የሰንዱቅ የእስላሙ የሳጥን የገንዘብ ሳጥን ታማኝ ወይም የገንዘብ ሚኒስተር አድርጎ የላከው ሰይድና ዑመር ለብኒ መስዑድ ለምን ይሆናል? ለምንድን ነው ወንድሞች? እስቲ ኮመን ሰንስ ካላችሁ የብኒ መስዑድ ታሪክን ካስታወሳችሁ መልስ ልትሰጡ ትችላላችሁ። ሰይድና ዑመር ወደ ዒራቅ ሲልከው ብኒ መስዑድ የአገሪቱ የገንዘብ ያዥ አድርጎ የገንዘብ ታማኝ አድርጎ ላከው ለምን? አኖታ ብቻ ነው የምታውቀው? ሌሎቹስ? ወይኔ ፊቴ ብትሆኑማ ጥፍ ይሰጣችሁ ነበር ወላሂ። እሺ አኖታ ማይክ ፍሪ። السلام عليكم ورحمة الله وبركاته. إن شاء الله أستاذ لموكر. عبد الله ابن مسعود ከመስላሙ በፊት ረሱል ሰለላሁ ዐለይሂ ወሰለም ያኔ በጎች ፍየሎች በሚጠብቅበት ሰዓት ወርት ያላት ስጠኝ ሲሉት እንግዲህ ያኔ አልሰለመም ነበረ። በዛን ሰዓት ግን የኔ ንብረት አይደለም ብሎ ከዛን ጊዜ በኋላ ያው በረሱል ሰለላሁ ዐለይሂ ወሰለም ልብ ውስጥ የአብደላህ ኢብን መስዑድ ቦታ በጣም ከፍተኛ እንትን ያለውና ለአማና ብቁ የሆነ ሰው ስለነበረ ነው። ወላሁ አለም። ማሻአላህ ሐኑታ ዛሬ ጥቁ እንግዲህ ሐኑታ ቡናውን በደም ባርጋ ጀበናው እስከሚጨረስ ድረስ እየጠጣችው ጥሩ መልስ ነው የመለሰችው። አብዱላህ ኢብኑ መስዑድ መጀመሪያ ሲያሰልም የምታስተውሱ ከሆነ ነቢያችን ሲያሰልምና አቡበከር ወተት አጠጣን ሲሉት እኔ መታማኘን ምክንያቱም በጎቹ እኔ አይደለም እኔ እረኛ ነኝ ባለቤታቸው እንትኑ ኢብኑ ሙዓይጥ የሚባለው ለዐነቱላህ ዐለይህ ነቢያችን ይሰድብ የነበረው የእሱ ነው እና ታማኝ ስለሆንኩ አልሰጥም አሉና ከዛ በኋላ በጣም ገረማቸው ነቢያችን ሳይሰለም ሙሽሪክ እያለ ግን ታማኝነቱ በጣም እንትናል። ይህን አስታውሰው ሰይድና ዑመር የአገሪቱን የገንዘብ ያዥ አድርገው ላከው ማለት ነው። ማሻአላህ ጠይብ فكتب عمر اهون عبد الله بن مسعود ودا عراق سيلكو منسترنا مكتل ارغو سيلكو من صافرلاچو لاهل العراق قال ايها الناس اهل العراق علاچو اني اثرتكم بهما با عبد الله بن مسعود النا بعمار بن ياسر اثرتكم بهما يعني لني نبر يمجبو اني بتام يسفلغونا يسفلغونيال هلتوم لكن ራሴን ትቸኖ የላኳቸውና ተጠቀሙባቸው ምክንያቱም አማር ኢብኑ ያስር የታወቀለት የጀና ሰው ነው የጀና ሰው ነው። እንዲያውም ነቢያችን ምንድነው ያሉ ስለ አማር كل الناس يشتاق الى الجنه كل سو ጀና ለመግባት ይጓጓል አሉ። በጣም ይጓጓል ሁላችን ይላሉ ጀና ለመግባት ይጓጓል አሉ። ولكن عمار تشتاق اليه الجنه عمار جن جنة راسوانه ومتغواغوا ومتنافق عمارن ينافق اثارنا بتام تغواغواليش عما عمارن لمسئل لمستناجد يلالو سلازي عمارنا عبد الله بن مسعود يلا كلاتشو بتام ياسفلغون نو انا تتقون باچو بلو لاكلاتشو ماتنو. طيب كان عبد الله بن مسعود معلما عند فقيها مفسرا مفتيا فتوى ميسد قران ميفسر فقه ميستمر يعني كل نجر ميستمروا نبر سيدنا عبد الله حتى قالوا كذا سيدنا عبد الله بن مسعود كموثوب حالا علماء شو منالو كذا كعبد الله بن مسعود مسجد انقدي بذا غزي تمرت بيت على نبرم تقلال لا اماموتنا عالموتش ግራድዌት የሚያርጉ የነበሩ ከመስጂድ ነው። ከአብዱላህ ኢብኑ መስዑድ ብቻ የወጡ ትላልቅ አንጋፋ ዑለማዎች 4000 درسوا الله اكبر 4000 ዑለማዎቹ منهم سيدنا ابو حنيفه እንደዚህ سيدنا ابو حنيفه سيدنا احمد بن مالك እንደዚህ ትላልቅ አእማዎች ከአብዱላህ ኢብኑ መስዑድ ዒልም የወጡ ናቸው። እነዚህ 4000 ዑለማዎች ይወጡ ህይወታቸውን በሙሉ ህዝብን ያስተማሩ ከሆነ አጅራቸው በሙሉ ወደ አብዱላህ ኢብኑ መስዑድ መጽሐፍ ይጻፋል እስከ የውመ القيامه። እንደገና ዒልሙ የቀጠለ የቀጠለ የቀጠለ ይሄዳል እና ለነዛ ዓሊሞቹ አጅራቸው ሳይቀነስ በዛ መልክ ደግሞ ለአብዱላህ ኢብኑ መስዑድ በቀብሩ ይሄድለታል። ወንድሞችና እህቶች ከዚህ በለጠ የአላህ ስጦታ ሰምታችሁ ታቃላችሁ? የማያቋርጥ ደሞዝ እኮ ነው ወንድሞች። አላህ ይበለው الناس አሁን እኔ ያስተማርኩ ናቸው ግን ያስተማርኩ ስል እንግዲህ የኔ ትምህርት ስሞት خلاص ቆመ ማለት ነው። እንደዚህ 4000 ምናምን ዑለማዎች አላፈራሁም እና እነዚህ ዑለማዎቹ በየሄዱበት ቦታ ሲያስተምሩ እነዛ የተማሩ ደግሞ በየሄዱበት ሲያስተምሩ እስከ የውመ القيامه በተማሩበት ቁጥር ወደ አብዱላህ ኢብኑ መስዑድ አጅር ይሄዳል ማለት ነው። حتى تعجب الامام البخاري الامام البخاري በጣም ገረመው علماء محدثين الذين تخرجوا من مدرسه ابن مسعود من اين ثناچو አንጋፋ የሆኑ ኢማሞች እኮ ናቸው ከሱ ጋር ይወጡ። طيب عبد الله بن مسعود مات في عهد عثمان بسيدنا عثمان جزينا وسيدنا عبد الله يموتوا نبياتك صلى الله عليه وسلم كساتشو غانبر ابو بكر الصديق كسو غانبر عمر بن الخطاب كساتشو غانبر عثمان بن عفان ከሳቸውም ነበር በዑስማን ኢብኑ አፋን ጊዜ ሰይድና አብዱላህ ኢብኑ መስዑድ የሞት በሽታ ታመመ ማለት ነው كتمم بهلا يقول ولما مرض الموت زاره عثمان خليفة النبي صلى الله عليه وسلم عثمان بن عفان ودبيته زيارة درجلت لابن مسعود فقال له مما تشكو يا ابن مسعود قد عثمان بن مسعود قال إن كان عثمان إني ما كنا أو كنا والله ابن مسعود ما مهون ابن مسعود تقال له شو قدي إن زيارة درجلت النا مما تشكو له يا ابن مسعود من دنهم يستشجره يالو علو قال أشكو ذنوبي حسبنا الله ونعم الوكيل يعني ملاسي كل التفالي هن نجر ستكس عبد الله بن مسعود أردت شيء تلالك علماء شو يا فرا إن يوم النبي صلى الله عليه وسلم قرآن لما قرأت يمي فلق سود يعني الدت تيها القرآن لما قرأت يفرق يا عبد الله بن مسعود قرآن كتل يالو عبد الله بن مسعود يا أبو جهل راس قرطة ودى نبياتشن يا متى عبد الله بن مسعود يا نبياتشن يترسم فك يا نبياتشن أما تبلو يمتر راي نبرو عبد الله بن مسعود ودى نبياتشن بيت ما نمسو على فكادها يقبام نبر إلا عبد الله بن مسعود ساس فكاد ودى نبياتشن بيت مقبات تفكر ولث نبر عبد الله بن مسعود يقول يالو دمو من ينبر والله لال بزيه مريت تقلالا بمريت وال تقلالا كني بلاي قران يمياك يا قران تفسير يا قران علم يمياك قال نغروني ان شاء الله 10 كيلو متر بنورم يهدلت الله يا له سو عبد الله بن مسعود سيموت من عليه من دنو متفراسيلوت ذنوبي يا له ذنوبي يني ونجل يني ذنب بزا رباك مني بزال اي لياس لقسن كون يفلقو وكان يقول ما ليلة صباحها النار من اينت ليليت ماتا نو يتاممو نا ياو ماتا ليليت نو يموتو يتش ليليت ان انت سوش علي ليليتوا يليليتوا طوات ودى جهنم تقوته متهد بات طوات كونج من أين التوات نج عليه ما ليلة صباحها النار أهوني نيل موت نج ليلت نوار لو توات ودى جهنم تقوت كم هدو من أين تسوم هنا اللبة هلال يخاف من النار كجهنم بتأنفر نبر إشي سيدنا عبد الله بن مسعود بتأم عالم نبرو كتناقروت عندن بقت يتقومكو كتناقروت نققر حكم يهونو كذا لا سماچونن من يلالو سيدنا عبد الله بن مسعود من كان يحب ان يعلم انه يحب الله من لك انت الله يميود مهونن لما وقع يفلق الله دمو يميودو مهونن لما وقع يفلق كنانته مالو بلو يتيقال مرسوم عندنو كلاتشن نفلقالن الله عندما يودن إني الله عندما نود بمنك أنك قال فليعرض نفسه على القرآن أنت راسهن بقرآن ميزان ميزانات نفسهن بقرآن ميزان ميزانات الله سبحانه وتعالى بمفرلقه هلو ثقنيا له الله سبحانه وتعالى تكالكولو يالن بكهلو تكالكلا له قرآن يالو كقرآن قان ديتنا هانتي كقرآن خلاص أنت سونت بقرآن وستأسقبانا قرآن يميلو نقريم تادر كواني الله عندما يوده اوك أنتم أن الله عندما تود اوك إلال إذن مسفريا وميزانو قرآن بيتشانوالو طبعا قرآن سيبارزي حديثم جأمرهنو يا نبي عشان حديث جأمرهنو إنا وتأورد عن نبال ودلاي ودثاش عن نبال الله عندما يوده الله عندما يوده أنت الله عندما تود كواني لما وكفر لك اقرأ القرآن من سورة الفاتحة إلى سورة قل أعوذ برب الناس نفسهن ميزان ستأو يا أيها الذين آمنوا إلال ببزبوتا قو أنفسكم وأهليكم نارا إن أنتنا لجوشاتشون كجهنب أرقوت إلال إنديت أستمرواتشو تمارو أنت الزهلا يالله ويالهم يا أيها الذين آمنوا لا تأكلوا الربا إلى الربا تبلو الشيء أنت اللهبت الزهي اللهبت. طيب عند زيارك قرآن بمولو يك الره ميزان لموسد تشلال الشيء ليلة اسمنا على سيدنا عبد الله بن عمر عبد الله بن مسعود قال إني ألو لأبغض الرجل أن أراه فارغا ليس في شيء من عمل الدنيا ولا من عمل الآخرة بات أمي ميت ألاو سوالو سيدنا أنت هاتشوكونو عند السو من مسراي للو يا الدنيا مسراي سرام يا آخرة مسراي سرام من يدرقا كوش بلو كسيتوش بيت كوش بلو سيجارات إيسار تلفزيون يايال من كبيت كوت أرمو زور بلو يمتال منم أين ثياء الدنيا بنقده هونو بليلة هونو بالرشة هونو يا الدنيا سرام أي سرام يا آخرة سرام أي سرام يه أمين متألاو سو يهنوالو إن يام نتألو على نيه سويه. طيب ليلة اسمنا له نبي سيدنا عبد الله بن مسعود قال يا أخي يالو ما دمت في الصلاة فأنت تقرع باب الملك والله أنتاتشو أنت بصلاة اسكال له درس يا مليكو يا الله باب إيان كواكواه نوالو. طيب أنت يا الله بر إيان كواكواه انديو انجوي ما رقال لبه هذا لا مندي يا الله باب ما نكواكواه تمارتو كوبت أنت لك سراكونو ما دمت في الصلاة عند سو بصلاة اسكال له درس الله أكبر بلو قبتو السلام عليكم ورحمة الله السلام عليكم ورحمة الله اسكمل درس أراد تركعانو ولا تركعانو سوستن ركعانو اسكميج الرس فأنت تقرع باب الملك يا الله باب يا الله بر إيان كواكوهنو ألو ومن يقرع باب الملك يفتح له ينقص بيت ينقص بر يميان كواكوهنو يتوق أنو يكفت اللي تالانو قبات شون دموج ندزي عينة نققر كنيم كانتم كليلام كسوام كسوام أي وطام كعبد الله بن مسعود مساين ومي وطاو نا الله أكبر. شوفوا يا أخوة أهون لمن دنو بسالة سنقبا يمن نوسو سالن أندو مستيفتال أندو أدس مستياقبال أندو نقدي بيتي هدال أندو ورق إشهت آل أندو بر إشهت آل أندو من يعني اللب ميالو وسوسانا بليلة حسابي من قبابت لمن مسالة شو اندزي أين توش حديث لما ناكو كونو أهون سيدنا عبد الله ميلوت بسالة كقبا أنت يا الله بر إيانكو أكوهنه يا رب سلمني اللهم إني أسألك رضاك والجنة يا رب العالمين. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين إيالك بسلات لاي أفهنا كم فرس التانك ساكس يحنو يا الله يا ملك بر إيانكو أكوهنونا يا ملك بر يميانكو أكوهنمو على طول كفة اللتال برو كفة اللتال إلى اللو سلزي يهنا حساب بچنك لا تكامتا كالله كانوا متهونوا كنقدر منامن أتهونم الشيء ليلة اسمنا له سيدنا عبد الله بن مسعود يقول سبحان الله العظيم نقراش وتملكته لو سخرت من كلب لخشيت أن أحول كلبا له إني باندوشا بافيزنا بك ألد وين باند وشا نيسدب كوي وشا رمو بنابات ومنامن بيه باندو شابك قلد وبافز والله وشا اندال هون فرال لهوالو باندو شا هون تملكتو سيدنا عبد الله بن مسعود مسفريا وميساتو بوشانو بتلقو بسوك هونس انت دها هون ايته اقلامت ايه دمو دها يتاباتو دها منامن عندو قلبتو يتسبر اندزي انكس بلو سيد ايه دمو انكس يتنبر منامنو عندو دها سيايو يهدهانو عندو يعني لمسالي عندو أكالي قدولو سيايو عندي مدنو يدومو زنبلو يتولا قدم يهدو بله ما شوف ما فيز مكالد بمان نيوم فترات الله اندزان دا يادر እንዳያደርግህ መፍራት አለብህ ይላሉ። ሐስቡንላሁ ወኒዕመል ወኪል። እውነት እኮ ነው። ደግሞ ይህ ነገር ተከስተዋል እኮ ብዙ ጊዜ ተከስተዋል። አላህ ስብሐ ወተዓላ ወዲያውኑ ስታፌዝ ያ በሽታ ያ ነገር ወደ አንተ ያመጣዋል። አንዳንድ ጊዜ ሁሉ ጊዜ አይደለም እንግዲህ። እሺ ሌላስ ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? የቁል ምን አሉ ሰይድና አብዱላህ ብን መስዑድ? አብዱላህ ብን መስዑድ የቁል ወላሂ አሉ። እንግዲህ የማሉ ናቸው። የማሉ ከሆነ የሚናገሩት ነገር 100% እውነት ማለት ነው። والله الذي لا إله إلا هو ما على وجه الأرض شيء أحوج إلى طول سجن من اللسان. بزي مريت اسر بيت اسقبته لتاسرونا لرجم جزي لتاسرو ميقبا بينور من يوم فترة بينور ملاس بيتشانوالو لتقمو. بزي مريت اسر بيت اسقبته በሩን ዘግተህ ለብዙ አመታት ለብዙ ጊዜ ለታስረውና ለታንቀሳቀሰው የሚገባ ቢኖር ፍጥረት ቢኖር ምላስ ብቻ ነው አሉ። ምክንያቱም ነገረኛ በጣም አስጊ በጣም ዳንጀረስ የሆነው አካላችን ምላስ ነው አሉ። እነት ምላሱ የገደለው ስንት ሰዎች አሉ። ملاسو اسر بيت كتو لزل علم يتاسر سنت سوى چالو. ملاسو كزمرو چو يات اللاو سنت سوى چالو. ملاسو ياكو اششو سنت سوى اللي اللي انجدي كبات اسر بيت يمياس فرلقو ملاس نوار. عند عالم سننا قربت اما ساك اينكو والله سك انا لاندوكو نو بخطبة خطبة سيادر قمنا ليه يا رب علي ما احكمك الله حكيم نو اواقي نو تببنيا نو الله علي باكلاتنا علي ሁለት አይን ሰጠን ሁለት ጀሮ ሰጠን ሁለት እጅ ሰጠን ሁለት እግር ሰጠኝ ሰጠን ሁለት ኩላሊት ሰጠን እሺ እንደገና ሁለት ሁለት ያደረገን ሰጠን علي لكن عند بلتنا አንድ ምላስ ብቻ ያደረገው አለ። ሁለት ምላስ ቢያደርገው ሁለት ብልት ቢያደርጉ ምን እንደሆነ ነበር? ወይኔ ጉዳችን ፈላ። አሁን አንድ ወንድ ሁለት ብልት ቢኖረው አንዱ ብልት አይደለም አሁን ስንት ሰው ገደል የሚያስገባው ያለው? ሁለት ምላስ ያለው አንድ ሰው ሁለት ምላስ ቢኖረን በአንድ ምላስ አይደለም ስንት ችግር የሚገኘው ያለው? ስለዚህ አላህ ሱብሃነ ወተዓላ በህክመቱ ለነዛ ነገረኞች ሆኑ ለነዛ ፍትና የሚያመጡ ሲሆኑ አንድ ብቻ ያደረጋቸው ይላል። ስለዚህ ኢብኑ መስዑድ ደሞ መላስ ረጅም እስር ቤት የሚያስፈልገው እሱ ነው አሉ። طيب ሌላስ ምን አሉ? سيدنا عبد الله بن مسعود قال ما ندمت على شيء ندمي እኔ ቆጮኛ አቅም ይቆጭ በጣም ይቆጨና በ ጣም የምጸጸትበት አሉ። على شيء ندمي على يوم غربت شمسه نقص فيه اجلي ولم يزد فيه عملي በጣም የሚቆጨኝና የሚያሳዝነኝ ነገር ቢኖር ቀን ጧት ፀሐይ ወጣ ፀሐይ እስከምትጠልቅ ድረስ እድሜ ጨመረ ቀነሰ ማለት ነው። እድሜ ሲቀንስ የኔ አመል ጥሩ ስራ ግን ሳይጨምር ከዋለ በጣም በጣም ያሳዝነኝ ይህ ነው አሉ። ገባችሁ ወንድሞች? ገባችሁ የኔ አነጋገር? ለምሳሌ ዛሬ እሁድ ነው። ከጧት እስከ መግሪብ ፀሐይ እስከምትጠልቅ ማለት ነው። አንድ ቀን ከእድሜህ ተቀነሰ። ግን አመልህስ ጥሩ ስራህስ ጨመረ ወይስ እንደዚህ ነው ተቀንሷል ወይም እንዳለው ነው ያለው? والله ان دالو كلام طرو نو لكن هول لغزي ادمين يرزمه سيهد طرو سرهن يقنسه مطفو سرهن يبزا كهده بتام يسلقسنا يمياسازن نغر بينور يه بيتشا نو قالو اني دومو من لالو نعم يا ابن مسعود صدقت يا ابن مسعود ونتنو يتناغروتم بمسعود لالو طيب ليه لا اسمنا له سيدنا عبد الله بن مسعود من أقواله كتناقروث أندو قال لو تعلمون مني ما أعلم من نفسي لحثوتم على رأس التراب. أوف والله دمه يا فلالي هالنقاقر إن أنت سوتش سلني إن ما أوقعون أقر براسي بنفسي إن ما أوقعون أقر بتاوقعون رو أفرام تتاكو براسي لا تفسث نبر تقطع نبر تنددو نبر تتألون نبر أفر يا متاكو بفيتي لا ترجوث نبر إن ما أوقعون سل راسي بتاوقعون نرو لكن إن أنت من تلالاتشو الشيخ إبراهيم سراج علمي علمال من يادر قال من يادر قال اندز يادر قال كاسيتا كاسيتو تشتن بتنوال سي دي اللو بيوتيوب اللو بمن يهنو متلوت انانتي اني اقن سل راسي ما اقونا قر نورو افر ترجو بالنبار الالو عبد الله بن مسعود ايان دان دوسو يهن بچن قلاتو ماسك امت اللبتون دموش ايان دان دوسو يا حنوثا እኔም ማቀሽ ወይም ሰዎች የሚያቆች እዚ ፓርት ኮነሽ ለዲኑ ለአላህ ተሰልፈሽ እየሰራሽ ነሽ እሺ ሰላቱም እየሰገድሽ ነሽ ሌላም ሌላም ያደረ ይሄ ነው ምናቀውኛ አንቺ ግን ስለራሽ የምታውቂው አንቺና አላህ ብቻ ናቸው ስለዚህ አንቺ ስለራስሽ የምታውቂው ነገር እኛ ብናውቀው ኖሮ ነው የሚለው አብዱላህ ኢብኑ መስዑድ لو نعم يقول لو تعلمون مني ما أعلم من نفسي لحثوتم على رأس التراب بقى ترابون ويم أفرون أم تتاكو ببسجت لنا بنديت فيتي لا يتفسد نبر لكن الله يسترني في الدنيا ويسترني في الآخرة إلى الله من أدرقوا عبد الله بن مسعود هنا من ما لا أدرقوا من دموج የፈለገውን ሰው ቢመጣ ይሄን ያደርጋሉ የሚል ጥርጥር አይደለም ማአለም ሼክ كبير محدث فقيه حافظ القران مفسر القران تقي النقي وزير نبياችን يوددوت اي سلاني بتاقوت نورو ይላሉ تهتنና ሊሆን ይችላል ነው ደሞ كعبد الله بن مسعود سينነገር ይሄ ነገር እንደ ተህትና ነው ተዋዱ ማ አላህ ነው እኛ ግን እንደዚህ አይደለም የኛ እውነት ነው እያንዳንዳችን እዚህ ያለነው በፓልቶክ ያለነው አሁን والله ጉዳችን ቢወጣ ጉዳችን ቢወጣ አላህ ያውጣውና መጀመሪያ እኛ ፈይንት ሆነን ወድቀ ነበር ሁለተኛ የሚያውቁን ሰዎች ደግሞ አፈር ይረጩብን ነበር እውነት አይደለም ወንድሞች والله እውነት ነው نعم والله طيب سلزي يا ابن مسعود قال بورك انكم بيصاف يمجباو نغر نو طيب من قالوا ليلاس سيدنا عبد الله بن مسعود يتناقروا تنغر من قالوا قال ابن مسعود شر المعذره اقرتا بلن يميلو طرو نو جن بتام مطفو اسقيامي اقرتا يلالو شر المعذرة حين يحضر الموت روح بزي بقرورو درسا روح ست وطع بزاقزي فرعون اندالو فرعون نسن تأمت كونو موسان يسدب انتن يادرق قرآن يسدب تورات يسدب كالله قا تتألتو كموسى تتألتو بل كذب لا إنين الله يالي فرعون بمجرشا روحو ستوتا من علي آمنت بالذي آمنت به قوم موسى يعني بدين موسى النهارون آمن ياله والي كذبها لأ الله من علي الآن آهن للتامنن وآهن روح بزي بقرر ست درس عبد الله بن مسعود من هلال شر المعذره ناكر تارغلين اوقي الله توبه يميلو روح بغرورو ست درس أسكيامنا بتأمتفو يهونو توبانو قالوا سيدنا شر المعذرة معذرة مالت كرتار قلن توبابي يالله مالتنو حين يحضر الموت وشر ندامة يوم القيامة متفو متسسات دمو متح كتنسه بهلا الله فيته في تكامته سلا درك وستتيك كرتار قلن جيت هاي مالت بتقام يجمع النجاجرنا ويه نجر على بوتاو على زمانو يمت أنا والنا بتقام شرنا وقالو الشي ليه لاسمنا له سيدنا عبد الله بن مسعود قال الجماعة ما وافق الحق الجماعة ما وافق الحق وإن كنت وحدك الله أكبر ونتاتشونو جماعة مبالو حقون يتكتلوا بحق يالوناتشو عند بيهونم من مالتنا واندو وشيه لمسالي أربع سيتوش تسبسبو الله يكلكلو عند نقرالي عندوا انكتب الله بكعي الله يودهم الله حرام بلوال الله كالكلوتال بزار رقطة تبك عليك نزا سلاسة زت أين سواش قن مسلمات كون بهونو مؤمنات كون بهونو لكن سلاسات اين تساستو رباكشتي يكو انت من اللبت توبا كالنو كو يدم السسال يكو قلال كونو يميلو كونو حقو كاندوا كالي جماعة يميبارو اندوانيش جماعة يميبار اندوانيش اندي النسوال اللوم قباتشو اندموش الجماعة ما وافق الحق وإن كنت وحدك جماعة من بالو حق إنك تكتلونا تشونجي ببزات هذا اللم سوس سوش حق أن تكتلو سلاسة سوش حق أن يلتكتلو كهنة جماعة من بالو تروب دنيا من بالو النزة سوستنا تشو سلزي يعني هزبو كون لزي هنو يميل نقر يهن عينة بشتا كان له ودجها النبي مرهنه አባቶ ቻችን ያደረጉት እኮ ነው ነው እንዴ ያኔ በቀብር ሄደ በወሊ ቀብር ሄደ ዚያራ ማድረግኮ እኛኮ አይደለም የመጣ ነው ከስንት ሺ አባቶ ቻችን ቅድመ አያቶ ቻችን ያደረጉት የነበረኮ ነው طيب ቢያደርጉትስ አንተ አሁን መጣህ ነው ይሄን ነገር ጥሩ አይደለም የምትለን አንተ አንድ እንደዚህ አው አንድ እኔ አንድ በحق ነው ያለው እነሱ በስተት ነው ያለው لم يسمع سوي اللب لكن أنت جماعة وهم ليسوا بجماعة كني قال لك شو أندموش بتقرني عند مدفوم السالي عليه مدفوم السالي من إلال مس حزب خامعات دار قامعات دار قاقعات إلاله مس حزب خامعات دار قاقعات يعني مدفو بيهونم ترو بيهونم كحزب حزب بمولو حزب ياللبت بوتا كتكت ياللبت نجر كتكتل لك جنفون دم التبلا طرو نو قالو ابزانيوچو سوچ يميادرغوت نجر حزبون تكتله بتهد لك اند جنفون دبلاه طرو نو قالو لا لكن 99 9 99 ك كسولج جهنم بنو ميقبو نبياتشن دزيهالو الله سبحانه وتعالى من أليس يوم القيامة يا آدم إلال نعم يا ربي أدخل بعث النار يا جهنم سوشستي وجهنم أسقبات شو إلال وما بعث النار يا ربي من دنو من ألي الله سبحانه وتعالى زت أني متو زت أنا زت أني كشي جهنم أسقبات شو عند بيتشا جنة يقبالو يا الله قال نوي حديث صحيح نبياتشين ينقرون نو سلزي بزات كايه تتأفال له لما السهلين نبل الزهروم عند سو حق انتو قتلو يهنو حق بلو قد كالي ولت متو أمسا برومو يالو سوش رباك تشلابل من اللبات يا أخي الله غفور الرحيم قالو جماعة مبال ونتنيا سوين بال السنو إن شاء الله ሁለት መቶ አምሳ ብቻ ሳይሆን ሁለት መቶ ሚሊዮን ሰው ቢስማሙ ግን ሀቅ ያልተከተሉ እነዚህ ፋንዲያ ናቸው በሙሉ። በዚህ ማለት ነው በዚህ ሀሳብ በሁሉ ሳይሆን በዚህ ሀሳብ ምንም ትርጉም የላቸውም። እሺ ሌላስ ምን አለ ሰይድና አብዱላህ ብን መስዑድ ሌላስ ምን አሉ? يقول إني لأحسب الرجل ينسى العلم كأن يعلمه بالخطيئة يعملها. عند السو قرآن حفزة حديث حفزة بزوء علمية تراك أمنا بزوء علمية كما تشي يه علمية كما تشو نا قرآن سوس أرات سورة حفزة تشو حديثهم فقههم حفزوا سيت أفابت سيات أفاو بوانجل نوالو سيدنا عبد الله بن مسعود عجيب نعم بوانجل نو لمسالي أنت جزء عما حفزهال ويم أنشي جزء عما شمددة حفزهال كذابو هالا كان دامت بوهالا كرابي بال ولا ولا ولا هلو تأفى يتأفى بات مكنيات يادرك وانجل اللي وانجلو جسل بزانو إلالو حقيقة بتأم عدى قنيانو هنا قر واندموش يحفز كو قرآن ميت أفا بوانجلنو. نعم بل نبيات صلى الله عليه وسلم من إذا قالوا لبزو أمتات هلت قواد دنيا موش بتأم يمي واددو الناي يقواد دنيا نتن تنيا نبارات شو سيليا يو كان نسو أندو بادر رقو وانجلنو قالوا نبيات شل. انجي لالله بلو يتواددو هلت سيتوش لا الله بلو يتواددو هلت واندوش لسنت أمسي قوازو قويتو عندما تندزي سليا يسيت قالو عندا تشو يادرقو حتياتا لنا بسونو قالو نبياتشن يهدمو يحفزكو قرآن يحفزكو حديث يحفزكو فقه سرسانا سيت أفا بادرقو وانجلنو إلى اللو عبد الله بن مسعود ينقر إنت أنقر تزالي سيدنا الإمام الشافعي رحمة الله عليه كان عبقريا بتقام چنقلات اچو اكسترا اوردينري تنو ينبرو چنقلات اچو قالو انديوم عند عالم سيناجر يا سيدنا الإمام الشافعي چنقلات يميمسلو تنش مسا يميمسلو يا جون اف كندي امريكاو مري نبرالو جون اف كندي ليت يا لچنقلات نبرو قالو መጀመሪያ ጆን ኤፍ ከነዲ ማለት ነው አንድ ጋዜጣ 10 ገጽ ያለው ጋዜጣ አንብብ ትለው በአንድ ሰዓት ያነበውና ያኒ ጋዜጣውን ሳብ አድርገው ወዳንተ ስለ ጋዜጣው ያለ ጽሁፍ ሺጥ ያቀብት ጠይቀው ይመልሳል አንድ ጊዜ ካነበበው ጭንቅላቱ ላይ ያስቀምጣል ኤሌክትሮኒክ የሆነ ጭንቅላት ነበረው አሉ ሰይድና ሻፊዒ ከዛ በላይ ነበሩ አንድ መቶ ግጥም ወይም ሺ ግጥም ብትሰጣቸው አንድ ጊዜ ከሰሙት ድገመው ብትለው ግጥሙ ይደግማሉ መጽሐፍ ሰጠ አንብበው ብትላቸው መጽሐፉ አንብበው የፈለከውን ጥያቄ ብትጠይቅ ይመልሳሉ እንደዚህ ነበሩ ሰይድና ሻፊዒ اذا القران كامل يحفظوا فقيه عالم مفسر ነበሩ سيدنا امام الشافعي يعني تمام عند كان عند ست በቤታቸው ነው በሱቁ አለፍ ስትል ባትዋን ትንሽ ከፍታ ነበርና እንደ ሰው መጠን ባትዋን እንደዚህ አይትና ጥሩ ባት ነበራት መሰለኝ አጀባቸው ትንሽ እንደዚህ ግላንስ ሰጥተው ወደ እንትኑ ፊታቸውን ቀየሩ ያቺ የሰጧት ግላንስ ወይም ደግሞ አንድ ጊዜ ባትዋን ያዩዋት ወደ ቤት ሄዶ ቁርአን ሊحفظ ቢፈልጉ እንቢ አላቸው ቁርአኑ ዝግት አለ ጭንቅላታቸው ربك تو تعال حفظ لا تعال حفظ لا ود شيخاتو هدو يا شافعي شيخ وكيع ميبالو نبرو امام الوكيع لوتال فقال الشافعي سلازي تاريخ سيناغرو شكوت الى وكيعي سوء حفظي اني قران محفز النافق محفز بسيلن ود شيخي وكيع ميبالو ود الزهد كنا شجرن نجركواتشو ألو شكوت إلى وكيع سوء حفظي فأرشدني إلى ترك المعاصي يا شافعي يا لين عند معسيا درق هال معسيا تادرق يحفزك هلو لتفاب بهنو ألني علي فأرشدني إلى ترك المعاصي وقال لي إن العلم نور من الله ونور الله لا يعطى لعاصي أنت شافعي علمك يا الله برهانك ونو علمي برهان نو الله لم يفلقو سوي مسات أو برهان نو يا الله برهان دمو معسيا لم يارق سو أي ستم تتنكك على نيالو سبحان الله العظيم سلزي سيدنا عبد الله بن مسعود دمو قرآن حفز كوسيت أفاب به بادر رقو وانجل مخونو ناستاو السلالو طيب ليلة اسمنا له سيدنا عبد الله بن مسعود قال إذا رأيتم أخاكم غارقا في الذنوب فلا تعين عليه الشيطان تلعنونه بل ادعوا له الثبات والتوبة وكذا وكذا له نانتي واندما تشو يانا بوانجل زفك بلو ستايوت لعنا الناس لبات تورد بات مكنياتهم دزي كادر رقاتشو شيطان لشيطان ارداتا ستاتشو علالو ونتنو ونت ونت والله ما تبو متى ونتنو عند سو متى تيتتال زنا درقال قبوي بلال شركي من تنو من يعني معسيا يبزال من يا درقال واندمهنا ومسلمنا وادلب انت هون يدمو الله العانو الله كرحمته عندي أبارو من أين تكفو سونو أباتكو شيخ كون ينبرو ستيوبيد هنا سو من أين تنوباكاش سلامات تبلوت كالك يا ميتش أو تبت يا لشيطان أنت إرداتا يستهنو لشيطانو إرداتا يستهنو طيب من دنا ما رقو يا رب يا رب اعفو عنه اللهم ارزقه التوبة اللهم ولان تمر لسو يسوي ويتساساتنا ونا اللهم عافيه يا رب اللهم اللهم يالك الله انت لمن الله كزي مع سياوته ونطر سران لهد دعانا متحرق اللي تنجي تسدبوا الله تافي زبت الله منامن يهما كشيطان قون لقون هنا ياسك ايه يقده هنا قالوا سيدنا عبد الله بن مسعود حق والله حق طيب ليلة اسمنا لو وندموش اندزي استي هلت سوس الجمرنا يبقى ان شاء الله مكناتم يا عبد الله بن مسعود نققر راسو فوليوم يميس افبت قم نقر بتشام والله نققر نو اندهم قذاء نو قذاء تاقل لاشو قذاء مقب نو سلوى المن والسلوى من التورو مقب نو يا عبد الله بن مسعود النقاقر منالو يقول عبد الله بن مسعود لو أن مؤمنا دخل مسجدا عند مؤمن ود مسجد بجباله فيهم مئة نفس ليس فيهم إلا مؤمن واحد بمسجد جبالنا سويو إذا مسجد ما توسو شاقنية يا جبال مؤمننا ما توسو شاقن بمولو منافق وشناتشو عند بيتشا مؤمن اللي إيه أهون ود مسجد يا جبال مؤمن بتفتروا كنو نفسه من تلالج وده مسجد قبته كتبلو وده زا مؤمنهم مهدو مكناتهم السو مؤمن سلهوني يعني نفسه دمو امتزنبلو وده زا مؤمن زت انا زت اين الزالو منافقوش ناتشو النسو انتتو نفسه يمتزو وده زا مؤمنهم مهدو والي طيب ليلة اسمنا يقول مئة نفس ليس فيهم إلا دمو من علي لو أن منافقا عند منافق دمو وده مسجد بقبا لو أن منافقا دخل مسجدا فيه مئة نفس ما توسوا شالو كلهم مؤمنون إلا واحد منافق يه منافق وده مسجد قبته قد تا وده زا منافق رم يهدو مكناتهم يسوت أبايا اللو سلهوني منافقو ودا منافق مؤمن ودا مؤمن نو ميهدو يه ترو ايمان يالو كهونه الله راسو يميمراو ودا مسجد سيغبا يتا لمؤمن بلو فلغو نو كسو غا ميقمطو منافقوش كهونو دمو انتنو مؤمنوش كهونو دمو عند منافق كاله بسن فلغو فلالغو نو يا منافق متو كمنافقو غا من انتن نيلو عربوش عربوش سيمسلوا من الالو إن الطيور على أشكالها تقع. نعم والله وفوش كو أنداد اللوم وفوش بزو أين تناتشو عند وف لمسالي ياندك أبيلا وف كمتاج يمتج أمرو كسواك أبيلا نو يمتج أمرو وفاق نشي بلا زم بلا تقب يهي عالم يهي وفوش عالم نياناكم انجند زيهناتشو عالم أمثالكم إلى الله بالقرآن سلزي وفنكوان إن الطيور على أشكالها تقع يسوان بت إيه يسوان مسا يسوان كابيلا أيتان وف يمتشمر ويمتقبان جي زنبلا وفوش أغن شابلا أتقبان منافق دمو دس يميلو دس تامي أغن يبت إنجو يمي أدرقو كمنافق سلوهاني متم أمينوش بنورو بزامسجد مؤمنوش تنتتوك منافق نوكوش يميلو مؤمن دمو منافقوش تنتتوك مؤمنو مكبت أو بلار يهم حقنا واندموش. طيب يمج الرشاو نقديه يا عبد الله بن مسعود يمج الرشاو كالوت معلثنا يقول من اليقين تككلن يو إيمان امنت الناس اناث الله يمي بالو لما وكف لك يانتن إيمان متوب متو إيمان الله ويمي اللهم لما وكف لك كالو من اليقين ألا ترضي الناس بسخط الله يمتادر قو سرا سون لما سدست بله الله ما سكوتات الله يا سكوتات سون يمتاس دست كوني إيمانه بتقام بتقام سنكوف الناس سنف مهون ما وكالب بهلال نا من اليقين أن ترضي الناس بسخط الله يهن نقر بزي بوتا مقنية اللبهم سوتشن لما سدست الله تسكت الله ولا تحمد أحدا على رزق الله دمو رزاك إيو الله نو ما نمسون ده تمسجن سل رزق رزقن بتملكته رزاك إيو رازيكو الله سلغني ما نمسو يمي مسجن يلم ولا تلوم أحدا على ما لم يؤثك الله الله هل سته رزق دمو من نمسون اندات وكس يمي وكس سوي اللم برزق اهون يه ابو آني سكونو يكالكالين رزقو لا يه كفارنا يمشرك نققرنو ابو آني سرزق اي ستم رزق اي كالكلم هانوتا رزق اي ستم رزق اي كالكلم سلزي رزقو كالله مهونون اوكه من تلاله من نمسو اتامسقنم ويم دمو دهاكوهن كدمو من نمسو أتوقسم مكنياتهم الله نو ميسات أو الله نو ميكالك لو سوستن يا دمو سوچو نستسته الله تسكو اندازي سوست نگروش قالو بانته مؤمن يقين مهنكن تاك اللحالو لرقماتشو لمسالين نبل أمينة أمينة الله رزك أتنگر تاك أبلا الحمد لله عليك يفلقون سومتو بموكر يسوان رزق لموسد يميتشل سو على منور كامنج يمتا مسجنو اللهم بيتشانو ولتنيا نقر الدنيا ودك أين ودك رابلا بزود لفات بالتلفا انبيالك الدنيا ممتات جنزب مياز انبيالات موك أسيا اللبات سو يلم مكناتهم يميستو الله نو يميكلكلو أن الله نو بلا أمنت كت بلا سون ساتوكس برزق كت كالج سوستن يادمو الله الناس كتتا سو يمتاس دست كوانج كمانوات كلن دال هوني يتاوك علانو النزي سوستن اتشو مسفريا وشيلالو عبد الله ابن مسعود انقدي عبد الله ابن مسعود تاريك بزيها التقلالو اللهو باتشرو بارثنو سلساتشو تاريك بدن الناقرقن حقيقة بتقام رجمنو إلى اللو إشي أوكي سلالي لأصحابي اللي جمرنن قن إني بتقام دسيم ملي آهون أسرى سوستنو أسرى أرات يا عبد الله بن مسعود نققر يتكس كواتشو الله أقرال لاتشو لباتشيك فتونا استي داجيشت أرقو كنيقا هوناتشو والله عندك قال بمريت يميودك يميت قال نقرأ التناقر بسيدنا عبد الله بن مسعود ከነዚህ አሁን የተናገሩት አብዱላህ ኢብኑ መስዑድ አንድ ወሰድና እስቲ ንገረን እስቲ አንተ ምን ትላለህ አንተስ ምን ትላለህ እባካችሁ እነቴ ነው አክቲቭ ተማሪዎች ሆኑልኝ እኔ ተናጋሪዎች እናንተኮ አሁን ስለ ዘፈን ቢመጣ ስለ ኳስ ቢመጣ ስለ ፖለቲካ ቢመጣ እስከ ፈጅር ጊዜ ትናገራላችሁ አቃለሁ ግን አሁን ስንናገረው የቆየነው ቁም ነገርና የአብዱላህ ኢብኑ መስዑድ ከአነሁ ከሰማይ የወረደ ቁርአን ይመስላል አነጋገራቸው እስቲ አንድ ውሰድና ምረጥ ከነዚህ 13 ምረጥና ተናገር እስቲ ስለዚህ ወነታቸው ነው አብዱላህ ኢብኑ መስዑድ እንዲያውም አንድ ጊዜ እንደዚህ ተከሰተ እንደዚህ እንደዚህ ቢሆን ጥሩ ነው እንደዚህ እንደዚህ ያኒ እስቲ ምላሳችሁን ክፈቱ ተባካችሁ ዒልም አንድ ሼክ መጥቶ ብሎ ቢሄድ እኔ ዒልም ቢያል ቆጥረውም ይሄ ነገር ዒልም ሪአክት ስታደርጉ ነው እንካ ስጥ እንካ ስጥ ትወስዳለህ ትሰጣለህና እስቲ ባካችሁ እዚህ ያላችሁ በሙሉ ከገጠር የመጣ ሰው ያላችሁ በአውሮፓ ያላችሁ በአሜሪካ ያላችሁ በምን ያላችሁና ምሁራን ናችሁ እውነቴ ነው አማርኛ ልክ እንደ ኳስ የጥፍጥፍጥፍ የምታረጉት የተማራችሁ ሰዎች ናችሁ እና እስቲ ሻርኩ ሻርኩ ወንድሞች በዚህ ላይ ምላሳችሁን ከፍታችሁ እርዱኝ ነው ምለው እኔ እሺ እስቲ ሞክሩ ለመሞከር ያህል ሞክሩ እስቲ ማይክ ፍሪ السلام عليكم ورحمة الله وبركاته سبحان الله هي تلك زاف تشقني نو ني بابا كلي يلي اللي انتمرت للي لايك تشقني معناتنا الله يوفقنا عند زافو تشقطلو تشنا ببن من بتن الله يدرك ان شاء الله انا من دنو كزي محكل يوصلكوت عندو روح نو روح ستوتا سبحان الله عند بقرب አንድ ለቴጋ ሄድኩኝ ማለት ነው እና ስብሃንአላህ በጣም ታመመች ከዛ ለቴጋ ሄድም ማለት ነው ፈገረራ ይዟታል ስብሃንአላህ እና ለተሞት ሲል ቀደም ኡስታዝ ሲናገሩ ላይክ ፈርዖን ስብሃንአላህ ሩሁ ሲወጣ በአላህ አመኛለሁ ሲል አላህ ስብሃንአላህ ደግሞ እንዲ እንዳለውና ቁጣውን እንደነገረው ነው እና ስብሃንአላህ ልክ አላሁ አለም እኔ ለጀጅመንት አይደለም ወይም ደግሞ ያ ሰው ወይ ጀነት ወይ ጀሃነም ይገባል እኔ ጀጅመንት አይደለም ይሄ ወላኪን ግን እኔ አላቅም ነበር ሱብሃንአላህ የሰው ሩህ ሲወጣ ወይ ገርገራ ሲይዘው አላየሁም ነበር ማለት ነው እና ሄድኩኝ በጣም ታመመች ማለት ነው ከዛ በኋላ ወይኔ ነው በቃ ነገሩ ሁላ ብቻ ወይኔ ነው አሁን መጨረሻ ላይ አሽሃዱ አላ ኢላሃ ኢላላህ በይ አልኳት በይ አሽሃዱ አላ ኢላሃ ኢላላህ በይ ስላት አሽሃዱ አላ ኢላሃ ኢላላህ አሽሃዱ አላ ኢላሃ ኢላላህ ማለት ጀመረች ማለት ነው ሱብሃንአላህ በኋላ በመሃል ላይ አንዷ መጣችና የሆነ የምታምንበት ነገር አለ በእንደሱ ላይ አለቻት ወላሂ ፊቴ ላይ ቆይ ስትላት ሸሃዳውን ትታ የእሷን ተቀበለች ማለት ነው በቃ መሆኑን የጨነቀን ሱብሃንአላህ ይሄ ነገር አላህ ሱብሃነሁ ወተዓላ ወላሂ በዱንያ ላይ ያለን እንዴ ነው በቃ ሰው አላሁ አለም እኔ ብቻ ለጀጅመንት አይደለም አላህ ይጠብቀኝና ወላሂ እሱን አይችል خلاص በቃ ምን ላይ እንደምንወድቅ አላህ ብቻ ነው የሚያውቀው መጨረሻችንን አላህ ብቻ ነው የሚያውቀው والله العظيم ሁላችንም ሱብሃንአላህ አላህ መጨረሻችንን ይዘነልንና ጥዬ ወጣ ምክንያቱም እኔ ወይን ማረግ አልቻልኩም ያላ መጨረሻ ላይ ላንዱ አህቴ ፋሊስ ባትገባ ጥሩ ነው አልኳት አታስገቢያ ምክንያቱም ሐኪሞን ታበላሽባታለች ምናምን አልኳት ያው እሷ ያው ቤተሰብ ስለሆነች የምችለውን ተናገርኩኝ ኸላስ አላሁ አለሙን እንግዲህ በምን አይነት ሁኔታ እንደሞተች ማለት ነው አላሁ አለሙን እና ሄደች አቋን ተቀብላ ሄደች ማለት ነው እና ምንድን ነው ስብሃንላ ይሄ በጣም ያስፈራ ነው ይሄ ዱንያ ስብሃንላ ወላሂ ሰብ ማለት አሁን ልክ እንዳሉት ኡስታዝ አላህን አስከፍቶ ሰውን ማስደሰት ማለት ነው ብዙ ነገሮች አሉ የምናርጋቸው ይሄ ብቻ አይደለም ስብሃንአላህ ይሄ ብቻ አይደለም እገሌ ምን ይለኛል አላህ አውፍ ይለኛል አላህ እኮ ደሞ አውፍ እኮ አይልም እያወቅን ከሰራን እኮ ሸዲዱ ሊቀብሉ አንተም አላህም ስብሃንአላህ ተዓላ ቀጣቱም ያነህል ነው ለማያውቁት ነው ለማያውቁት ሰዎች አጥፍተው ያ አላህ ላሉት ናቸው እንትን የሚሉትና ስብሃንአላህ አውቀን እያጠፋን መቼም ማነው ቀጠሮ አይሰጠን ማነው ነገ እንደምንሞት ማነው አሁን ቀጥ እንደምሞትና አሁን በዚህ ቀጥ እንደምል ማን ቀጠሮ ሰጠ? አላህ Subhanahu Ta'ala ብቻ ነው ቀጠሮ አዋቂና ኢንሻአላህ በዚያ በቃለሁ። ጀዛኩም ላሁ ኸይረን። ሰላም አለይኩም ወረህመቱላሂ ወበረካቱ። እሺ ወንድሞች፣ አንድ ነገር እንከተል። አሁን በመጀመሪያ ደረጃ አሁን ሰይድና አብዱላህ እብን መስዑድ የተናገሩት አንድ 12 13 ነገሮች አንድ ብቻ ውሰድ፣ አንድ ብቻ ወስደህ ቅጥቅጥ አርገህ ዳጀስት አርገህ አሰማን፣ ያኒ ስሜትህና ያንተን ሪአክሽን አንድ፣ ምክንያቱም ለሌሎች እንዲደርስላቸው ነው። ሁለተኛ ነገር ደግሞ አንድ ሰው ሲናገር እኔ ኮሜንት ካለኝ እድል ስጡኝ ልናገር። ለምሳሌ አሁን ሕክማ የተናገረችው ስለ ገርገራ፣ በጣም የምንፈራው ነገር ካለ የገርገራ ጉዳይ ነው። ወሳኝ ነገር የሰው ልጅ ወሳኝ ፖይንቱ ወሳኝ ደቂቃ ያቺ ስትሞት የምትላት ነገር ነች። እሷ ደግሞ ማንም ሰው አይታደላትም፣ አላህ የፈለገለት ነው። እኔ ልንገሬ፣ በዚህ ወር ብቻ አንድ ቀን ነግሬያችሁ ነበር፣ በዚህ ወር አንዱ ሲሞት በጣም በማዕስያ ነበር የሚኖረው እና ህይወቱን በሙሉ በማዕስያ ስገድ ብትለው አይሰግድም፣ ወላ ምን ብትለው በዲን ያፌዝ ነበር። አሁን ሲሞት እህቱ መጣችና ወንድሜ ላኢላሀ ኢላላህ በል ወስያ ካለህ ደሞ ስት ወስያ ንገረን ስትለው፣ ዘወር በሊ አንቺ ደሞ የታባቷ አንቺና አንቺ መሳይ ነው ይህን በሽታ ያመጡልኝ፣ እንደዚህ እያለ ሩሑ ወጣች ማለት ነው። ሀታ ሸሃዳ እምቢ አለ፣ ሀታ ወስያ መጽሐፍ እምቢ አለ። ሴትዋ ሁለት ቀን ሳታሳርፍ አለቀሰች፣ እህቱ ማለት ነው። አንዱ ደሞ ተመልከቱ፣ አንዱ ሀብታም ነው፣ በጣም ሀብታም፣ ስንት ሱቆች አሉ፣ ስንት ፋብሪካ እንትን አሉ። ሲሞት ምንድ ነው የሚባለው? ወንድሜ ሲሞት ስትሞት ቁርአን ታበዛለህ፣ ዝክር ታበዛለህ፣ አላህን ታስታውሳለህ፣ ከአላህ ተስፋ ታደርጋለህ፣ ላኢላሀ ኢላላህ የምትለው ቃል ታበዛለህ። አይደለም ሰውየው የሞተ ሁለት ልጆች ነበሩች፣ አንዱ ሰዒድ አንዱ አብዱ ምናምን ስማቸው። አሁን የሞተ እኮ ነው። ከዛ ምን አለ እንዴ ሰዒድ የታለ አለ። የውልህ አባቴ አለሁ አለው። አብዱ ሴት አለ አለ። የውልህ አባቴ አለሁ። ሶስተኛ ነበራቸው። ሶስተኛ ደግሞ ማን ነው? ሙስጠፋ ምናምን እሱ ሙስጠፋ የት አለ አለሁ አለ። ተቆጣ። ሩሑ ሊወጣ እኮ ነው፣ ከአስር ደቂቃ በኋላ ሊሞት ነው። ተቆጣና ሁላችሁም እዚህ ጠይብ፣ ድንኳኑ ሱቁ ማን እያየው ነው? ምን አባታቸው እዚህ የምትቀመጡ ምን ታረጉ ነው? እዚህ ሱቁ ማን ነው የሚያየው ሱቁ አለና ከአስር ደቂቃ በኋላ ሞቴ። ይህ ነው ሱ አልኻቲማ የሚባለው። ሱ አልኻቲማ አላህ ነጃ ይበለን ወንድሞች። ስለዚህ እንደ ፍርዖን እንዳንሆን አልአነ ብሎ የጠየቀው አላህ። አሁን ስትዘል መጥፎ ስታረግ የቆየኸው አሁን እንደዚህ የምትለው ብሎ እንዲያውም አንዳንድ ዑለማዎች ምን አሉ? ላኢላሀ ኢላላህ የሚለው ቃል እንዳይሞላውና በአላህ አምኜ ምናምን የሚለው ሸሃዳ እንዳይል ጅብሪል መጥቶ በጭቃ አርጎ ነው አፉ የዘጋው ይላሉ። አላሁ አዕለም። አንዳንድ ዑለማዎች እንደዚህ ይላሉ። ስለዚህ መጥፎ ይቅርታ፣ መጥፎ መጸጸት ሩህ ስትወጣ ነዋል። ናም ማይክ ፍሪ። ሰላም አለይኩም ወረህመቱላሂ ወበረካቱ። ጀዛኩም ላሁ ኸይረን ኡስታዝ። እኔ ከጻፍኳቸው ውስጦች አንዷን የመረጥኩት ቺ ማሰር ካለብን ምላስን ነው ማሰር የምትለዋል ነው። ምክንያቱም ዋናው ብዙ ጊዜ የሰውን ልጅ ችግር ውስጥ የሚያስገባው ምላሱ ነው። ምላስ እንዳሉት እስር ቤት ብቻ ሳይሆን ጀሀነምን ድረስ የሚያደርስ ምላስ ነው እና እንዴት ነው ምላሳችንን ማሰር የምንችለው? ምላስ እንግዲህ ለፐርፐዝ ነው የተፈጠረው። የራሱ ስራ አለው። ምግብን ያላምጣል። ጥሩ ጥሩ ነገሮችን እንድንናገርበትና ከሰዎች በጥሩ ሁኔታ እንድንዋዋልበት ነው ምላሱ የተሰጠን። ግን ብዙ ጊዜ ሰው ልጅ ከራሴ ጀምሮ ማለት ነው፣ በብዛት አብዛኛው ሰው ምላሱን የሚጠቀመው ለነገር ለማመላለስ፣ ለሀሜት፣ ለመጥፎ ለማዕሲያ ስለሚሆን ለዛ ነው ምላስ መታሰር አለበት ያሉት ሰይድና አብዱላህ ብን መስዑድ ማለት ነው ረዲየላሁ አንሁም። እና ምላሱን ማሰር የቻለ ምላሳችንን ማሰር ብንችል በእውነት በጣም ሰክሰስፉል የሆነ በላይፋችንም ላይ ሰክሰስፉል የሆነ ላይፍ እንኖራለን። ምክንያቱም በሰዎች ሰውም ራሱ ጥሩ የምትናገር ከሆነና ምላስን የምትሰበስብ ከሆነ ሰውም ጋር ከበሬታ ይኖርሃል። ስትኖርም በሰላም ትኖራለህ። ስትሞትም ብዙ መጥፎ ነገር ያልተናገርክበት ምላስ ካለ በአላህም በኩል ምህረቱን አግኝተህ ጀና ልትገባ ትችላለህ። ምላስ ካልታሰረ ግን ያው ከፍተኛ ችግር ውስጥ የሚያስገባ ምላስ ስለሆነ እሷን ነው ጠቅሼ ለማለት የፈለኩት። ጊዜ ከተገኘ ደግሞ ሌሎችን በኋላ ላይ መለሳለሁ። ጀዛኩም ላሁ ኸይረን። ማይክ እሺ። ኢትዮ በጣም ጥሩ ፖይንት ነው የመረጥከው። ሐቂቀተን ስለ ሊሳን ስለ ምላስ ተናገር ብትሉኝ ወይም ያኒ አዘጋጅተህና ብትሉኝ ወላህ ሌሊቱን በሙሉ እናገራለሁ ስለ ሊሳን። የምላስ ወለምታ ነው የምትሉት? አዎ ሊሳን በላ ነው። በላ በላ የሊሳን አብዛኛው አብዛኛው ጀሀነም የሚገባ ሰው በምላሱ ነው። ሀታ ነቢያችን አሉ ያ ሙዓዝ ተኪለትከ ኡሞክ፣ እንዴት እንደዚህ ትላለ? ምላስ ምላስ ትላለ። አብዛኛው ሰው ጀሀነም የሚገባ በምላሱ አይደለም እንዴ? አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሁለተኛ ምላስ ሐቂቀተን ዙ ሐደይን ነው አሉ። ዙ ሐደይን ማለት ያኒ በአንድ ጎኑ ጥሩ ነው፣ በአንድ ጎኑ ደግሞ የሚቆርጥ ነው የሚቆርጥ ነው አሉ። ወሊዛሊክ የምላስ ጉዳይ አንዳንድ ዑለማዎች ምን ላሉ احفظ لسانك ايها الانسان لا يلدغنك انه ثعبان الى له باند بوتا كو نو باند بوتا تقمطو يالو غبائي انت زي سبسبا نبراچونا አንዱ ተናጋሪ ነበር ዝም ብሎ በማያስገባው ነገር ይናገራል። አሁን ምን አለው አንዱ ጓደኛው ነው احفظ لسانك ايها الانسان አንተ ሰውዬ ምላስን ሰብሰብ አድርግ ምላስን ጠብቅ። نعم لا يلدغنك ان انه ثعبان እንዳይነድፍህ እሱ እኮ እባብ እኮ ነው አንድ እባብ አለ እዚህ እንዳይነድፍህ ምላስን ጠብቅ ይላል። ነቢያችን ሳሰለም ምን ያሉ سبحان الله العظيم من يضمن لي ما بين الفكين وما بين الحيين وما بين الفخذين ضمنت له الجنه له بهولت جن مهكل يالونا بهولت منكس وين بهولت انتنو بهولت بهولت صقر يعني يتيم ملاس مالتاچو نبياچن بهولت منغاغا يالونا بهولت جن مهكل يالو انزي يتبقلني سو جنه እንዲገባ ተስፋ እንዳለው ነግረዋለሁ አሉ። ምንድነው ማ በይነ ለህያይን يعني ምላስ ማለት ነው። ምላሱን የጠበቀ ወማ በይነ ፈኽዘይን በሁለት ጭኑ ያ ደሞ ብልቱ የጠበቀ ሁለቱም ተጠብቃለሁ የሚል ሰው ከተጠበቀ ጀና እንዲገባ ተስፋ አለው አሉ። እነዚህ ሙሲባ የሚባሉ እነዚህ ናቸው። እነዚህ እንዲያው ምን አሉ والله العظيم ይገርማል። አንዳንድ ዑለማዎች ምን አሉ አንድ ሰው ተገደለ ማን ነው የገደለው? ለምሳሌ ኢትዮ ሁሉም ደሴት ለምሳሌ አቡ አብዱራህማንን ገደለ። ግን የገደለው በማን ትእዛዝ ነው አሉ? ለምሳሌ በባህር الاسلام ትእዛዝ ነው። ባህር الاسلام ምን አለ? አለ አሊፍ ቃፍ بس ከነጋላችሁ ግደል ማለት እቅቱል ነው። ባህር الاسلام ያለው ግን እቅ በቃ ምልክት ሰጠ። እቅ አሊፍ ቃ ከዛ ኢትዮ ሁሉም ደሴት መጣና አብዱራህማንን ገደለ። አሁን ማን ነው የገደለው? ወንድሞች ሁለታቸው ነው የገደሉት። እቅ ያለ ምልክት ሰጠ ግደል ማለት ነው። ኢትዮ ሁሉም ደሴት ደግሞ ገደለ። ሁለቱም ገዳይ ናቸው። ጥይ ምን ተናገረ ሰው? እቅ አለ ያን እቅቱል ማለት ነው። እና ይሄ ምላስ ጉዳይ በጣም አደገኛ ነው። እሺ ማይክ ፍሪ። السلام عليكم ورحمة الله وبركاته. أنا كأهون كعبد الله ابن مسعود نققر أنا براسي يموك أم بتاوك أنورو براسي عصر ترجل ريالو حقيقة إنيا يراسا تشنن إسو الله سبحانه وتعالى وفقوت يا الله فراتشا بالبوسلا الدربتشا راسو لي يتساسبنو እኛ ግን ሁሉ ጊዜ ጣፋችንን መንቀስረው ወደ ሰዎች ነው። የራሳችንን ድክመት የራሳችንን ስህተት ምንም ማግናዘብ ማለት ሁሉ ጊዜ አይናችን ወደ ውጭ ነው የሚያየው። የሰዎችን ነውር የሰዎችን ድክመት ነው እንትን የምናደርገው። አይን ለተወሰነ ደቂቃ እንኳን ወደ ውስጥ ወራሳችንን ነገር አይታ ራሳችንን እንድንገመግም የሚያደርገን ነገር ቢኖር ሱብሃንአላህ። ይሄ ሁሉ የቀልባችን መድረክ በውስጣችን አላህን ፍራቻ ያለመኖሩ የራሳችንን ስራ እንኳን እንታሰባንልም። ብዙ ጊዜ የሰዎችን ነገር ነው ጀጅ የምናደርገው። የሰዎችን ትክክልም ሊሆን ይችላል፣ ሰውየው ያደረገው ነገር ትክክል ይሆናል። ግን የኛ የእኔ ራሴ የቀልባችን እንትን አለ ማለት ሰውየው ላይ ብቻ ነው ብዙ ጊዜ መጥፎ ነገር እንትን የምናደርገው። እና ይሄ ነገር በጣም ሀቂቃ ራሳችንን እንድንተሳሰብ ራሳችንን እንድንጠይቅ የሚያደርገን ነገር ነው። والله يا عالم كتساسات فيه انجليش عفوا لكومنت عد السلام مايك فري ما شاء الله حانو ثابت عم قنجو نتبنو عنشم يمرت شو እና በጣም አደገኛ ነገር ነው። ምክንያቱም በሰውነታችን ውስጥ አላህ ብቻ የሚመለከተው እያንዳንዳችን ሰው የማያየው አላህ ብቻ የሚያውቀውና የሚያየው ነገሮች አሉን። ኢንሻአላህ የፈለገውን ዓለም ቢሆን የፈለገውን ተቂ ቢሆን በውስጥ አለ አላህ ብቻ የሚያውቀው አይደለም። ነቢያችን ምን ይላሉ ሰለላሁ ዐለይሂ ወሰለም يرى احدكم غذا في عين اخيه وفيه جزع الى له عند سو بوندمو ياله تنش تطر ويم تنش سار بعينو بوندمو عين يالهو تنش سار ياينا ارا بعينو كو عند سار ادلب هيلوال لكا بزي تناغاريو عين دومو غند يم يهون الله يلالو غند يم يهون الله سوغنا يايو كباچو وندموچ يعني expression نو يعني ያነጋገር ስልት ነው የነቢያችን። በአይንህ ያለ ግንድ ነገር ትተህ ረስተህ በወንድምህ ያለው ትንሽ ሳር እኮ አለው ይባላል አሉ። سبحان الله العظيم وسيدنا الشافعي من يلالو قبيح من الانسان ينسى عيوبه ويرى عيبا في اخيه قد اختفى ولو كان ذا فضل لما عاب غيره وفيه عيوب لو رآها بها اكتفى. سيدنا الشافعي من لالو عند السو يسون عيب يسون قدلت يناقرال اي براسو استيال لو عيب انكوان قدلت انكوان بيناقر سنتي وتعبت نبر لكن ترو سونو عيبو يمياي مدفوسو دومو يسون عيب ياي يراسون عيب يدبك علي لالو. طيب حديث بتأمي أسفر عن انقراتشو أخوف حديث بثلي لنيا علمية من نسات سوش لا استماري ووش لا شيخ ووش لا عالم ووش لا أستاذ ووش قرا فيه ونو حديث وهو في البخاري ومسلم وفي سنن الصحاح يميقنيو حديث أسامة يلوتال من إلى النبي صلى الله عليه وسلم يؤتى برجل في جهنم በጀሃነም ውስጥ ሰዎች በሙሉ በእሳት የተቀቀሉ አንድ ሰው ይጠራና ይወጣል። በዛ በእሳት እኮ ነው ዩታ ቢረጁሊን في جهنم تمام ف بنتኑ አንጀቱ ያወጡታል አሉ። አንጀቱ ያወጡትና በአንድ ትልቅ ግንድ ያስሩታል። አንጀቱ እኮ ነው አንጀቱ ወጥቶ በአንድ ግንድ ያስራሉ። فيدور في الرحى كما يدور الحمار لك احيان ده تاسر وين فرس ده تاسر بغندو لايت كوبللالچ አይደለም سويو دمو انجتو فتندلق امعاءه انتنو انجتون وطو بغندو لايت تاسرنا بذا بذا جهنم اسات يتقاتله نو ولتنيا دمو يعني انجتوچو بمول وطو بغند لايت تاسرو اندغنا اي چماري عذاب نو ይህን ሲደረግ ሰዎች ይሰበሰባሉ። የሚያውቁት ሰው በሙሉ ይሰበሰቡና فيقولون له يا شيخ فلان او ألست انت كنت تعلمنا انت علمنا استمروا متستمرين نبركوا سوا دلهم اندي قال الله قال الرسول قال النبي قال العلماء بلهم متستمرين سوا ادلهم اندي قال نعم انين نيلان. طيب ለምንድነው ከኛ በላይ عذاب የሰጠህ الله سبحانه وتعالى እኛ በእሳት የተቀቀል አንተ ደሞ በእሳት የተቀቀል ተጨማሪ አዛብ ደሞ አንጀትን አውጥቶ ይምጨማልቅ እንደዚህ ለምንድን ነው ብሎ ሲጠይቁት قال كنت امركم بشيء ولا اعمله وكنت انهاكم عن اشياء وانا اعمله ብዙ ነገር ይሱና ነው ይጥሩ ነው ይሰራትኩም ቆንጆ ነው الله ይወደዋል የምላችሁ አላደርገው ነበር ደሞ ይህ ሐራም ነው ይህ መጥፎ ነው ይህ እንትን ነው ይህ ነው ክልክል ነው የምላችሁ ደሞ አደርገው ነበር ይህ ነገር ይህ ምስጢር ነው እንግዲህ ምስጢሩ ምንድነው አላህ ብቻ የሚያውቀው ነገር ነው ያኒ ሐላል ሐራም ሐላል ሐላል ሐላል ይላል ይህ ዋጅብ ነው ይህ ሱና ነው ብሎ በቃ ለሃያ አመት ይጮሃል አይደለም ለካሱ ዘወር ብሎ ከሚለው ነገር ምንም አይሰራም ነበር እንደገና ይህን ተከልከሉ ይህ ሐራም ነው ይህ መጥፎ ነው ይህ መክሩህ ነው አላህ አይወደውም ነቢያችን አይወደውም በእስልምና ምናምን ክልክል ነው የሚለው ደግሞ ተደብቆ እሱ ሁሉ እያደርገው ነበር ይህ ነገር አላህ ይከሽፈውና ያጋልጠውና እንደዚህ ያደርገዋል ይላሉ አላኩል ሐል ይህን ነጥብ በጣም አስፈላጊ ነው ማይክፍሪ ወንድሞች بسم الله الرحمن الرحيم السلام عليكم ورحمة الله وبركاته أستاذ جزاكم الله خير يعني أستايت ياو عنده عند موتشنا عنده توتشي هنا يهني مسألة تمرت قلباتشن بيجي جيزو ستة سلام السلام يارت النقر كرسو يسمان عند من نادسو له تلانت الناس دنقت أوي نبرنا ومجس چانسو ناقل جلن ناقر رومو يزدقان ملو ناقر يهني مسألة تمرت اللي عملت النبرنا أستاذ እባክዎ በአላህ ይሁንበት እኛ አይነ ስውሮች ነን ልበ ስውሮች ነን እንደዚህ በየጊዜው የሚያስታውሰን ካላገኘን ወላሂ ኡስታዝ ብዙ ሰው ነው የተጠቀመው በርሶ አላህ ኸይር ጀዛ ኩል እርሶ የሚነገሩት ነገር አይደለም ቀልብ ያለም የሌለም በእድሜም የጨመርን የሚያነስንም መናገር ነው እንጂ አልቻልነው ማይክ ላይ ብዙዎቻችን ብዙ ሰው ተጠቃሚ ነው ኡስታዝ በተለይ ቤት ውስጥ ለምንኖር ሰዎች ማለት ሴቶች ልጆች ስለዚህ ብዙ ሰው ተጠቃሚ ነው ማለት ነው አሁን ወደ ዋናው ልምጣና ኡስታዝ ነቢ ሰለላሁ ዐለይሂ ወሰለም አለይኩም ቢሱነቲ ወሱነቱል ኹላፋኡ አራሺዲን ወል መህዲይን ለምን አሉ አሁን እርሶ እንዳሉት ከሆነ የኔን ባህሪይና የኔን ስራ ከኔም ካለፍኩ በኋላ የሰሃባዎችን ስራ ተመክሮ ያዙ እስከ ጀና ያዳርሳችኋል አብደላህ ኢብኑ መስዑድ رضي الله عنه ብዙ ታሪክ እንዳለው ሰው ነገሩን ታውቀን والله ብዙ የነሱ ነገር ወደ ቀልባችን ወደ ህይወታችን አምተን انشاءالله እኛም ወደ ሌላ الناس እንደምናሰልፍ الله ይርገን እና አብደላህ ኢብኑ መስዑድ ከተናገረው አንዳንድ ብቻ ተናገሩ ባሉት መሰረት የሙናፊቆችን ነገር ሲዘረዘር የሙእሚኖችን ነገር ሲናገር የተናገሩት በጣም አጅብ ነው መስታወት ነው ሁላችን ላይ ያለ ነው በየመስጊዱ ስንሄድ እስቲ ልክ አሁን እርሶ አብዱላህ መስጊድ ያለው ነገር የምናየው ነገር ነው አሁን ተቂ የሆነ ሰው ወደ መስጊድ ሲገባ በአይኑ ያያል የሆነ ሰዎች የሚሰግዱ ወይ ሙዛከራ የሚያደርጉ ወይ ቁርአን የሚቀሩ ካየ ቀጥታ እነሱ ጋር ሄዶ ይቀመጣል الرسول صلى الله عليه وسلم قال واذا مررتم بروضة الجنة فارتحوا በጀነት ጨፌ በመተላለፉበት ጊዜ ቁጭ በሉ ምንድነው ያ የጀነት ጨፌ ብለው ሲጠይቋቸው ሐለቀተ ተዕሊም እንግዲህ መስጊድ ውስጥ ብዙ ጊዜ አንዳንድ መስጊድ ሐለቀተ ተዕሊም ይደረጋል እዛ ቦታ ላይ አላህን የሚፈራና እውነት ሙእሚኖች ወደ ፈለገው ሄዶ ረካዓቴን ሰግዶ ቁጭ ላልነሱ ጋር አንዳንድ ሰዎች ደግሞ ብዙዎቻችን ደግሞ ምናረጋለን የራሳችን ብቻ ኪታብ ይዘን ወይም ደግሞ ያለ ኪታብ ጥግ ዘን ይቀመጣል አምርቱ ባስቀመጡት መስረት ማለት ነው እንግዲህ አሁን ይሄ ራሱ ማስተዋል ያስገኘልናል ማለት ነው ያ ሰው قال الله قال رسول الله صلى الله عليه وسلم ያስተማረ ይያለ መስጊድ ውስጥ የሚገባ ሰው ይሄንን በመን ተመልክቶ ዳርና ዳር ይቆማል አሁን ባስቀመጡት መስረት ሙናፊቅ ወሙናፊቅ ነው ሙእሚኑ ወደ ሙእሚኑ ነው የሚሄደው ማለት አሁን ይሄም ይታየ ነው አሁን ይሄም ያ አብዱላህ ኢብኑ ተስተምሮ ለኛ ይጠቅመናል ማለት ነው ሁለተኛ ቅድም የተናገሩት ኡስታዝ ብዙ ሰው ጀማዓዎች ሆነው ሙስሊም ጀማዓዎች ናቸው ይታያል ጀማዓነታቸው በኮሚኒቲ ሲስተም አውሮፓና አሜሪካ ነገር ግን ይህ ኮሚኒቲ ጀማዓተል ሙስሊሚን ተብሎ ሲታይ የለውም ወደ አላህ የሚያስጠጋ አንድ ምልክት አይኖርም ለምሳሌ ቢታይ ምንም የለውም ወይም ድልድዩ ተንጠለጠለበት ድልድይ ወደ ጀነት የሚያዳርስ ወደ ሰነተ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ያዳርስ ከሆነም እሰየው ነገር ግን ይርቱ ይር ምንም አይነት ለውጥ ሳይኖረው እንዳውም ጥመትን የሚያስቀምጥ ምክንያቱም ሱናን የከለፈ ነገር ነው የሚታየው ብዙ ጊዜ ለመውቀስ ሳይሆን ስለዚህ እንደዚህ አሁን እሱ እንዳሉት እንደዚህ ከጀማዓ ለምን ትቀየራለህ እንደዚህ ጀማዓው እኮ ይሄ ነው ጀማዓ ሙስሊም ነው እሺ ያው ጀማዓ ሙስሊም ነው ነገር ግን የተያዘበት የተሳፈሩበት ባቡር ምን አይነት ነው የተሳፈሩበት አውቶቡስ ምን አይነት ነው ይሄን በመጠበቅ ሌላ አይነት ስም መስጠት ይመጣል ኡስታዝ ስለዚህ ይሄንን ከአብዱላህ ኢብኑ መስዑድ እርሶ ባስተማሩ መሰረት ተጠቃሚ ሊሆን ይገባል በዚህ ግዜም ሳላባክን ይሄን የኔ ኮመንት السلام عليكم ورحمة الله وبركاته مايك في الأستاذ شكرا أبو عبد الرحمن بس أنا دي نتبع لك ألقبهم مسلين تنانتنا كسونو يسمهو ويسراسونو يسمهو رمو يزقاكو على المن تنانتنا رمو ما عنده يزقال رمو يزقام قن من دنو يتبالو تياك لما تأيك سلم فلقيني إقالي تنس ملس እገሌ እጅህን አውጣ መልስ ነው ምለው እንጂ ይህን ጥያቄ ማን ይመልሳል ብዬ ቀጣ አልተወውም ስለዚህ ለምሳሌ በቃ ጥያቄ ጠይቅና ያላ ባህር እስላም እጅህ አውጣና መልስ ስላለሁ አንደበት እንደዚህ በቃ እንትን እሱን ለመጥመድ يعني እንድከታተል እና አንዱ ሐሳብ ሰጠ ትናንትና ምን አለ እንግዲህ አንዳንድ ሰዎች ፓርኪን አድርገው ስለሚሄዱ መኖሩና አለመኖሩ እንዴት እናቃለን ወይም አንዱዋ እንትን አድርጋ ዝምብላ በቃ እንትኑን ከፍታ ተሄዳለች ኤግዛክትሊ ያሉ ለማወቅ እኔ درس ከመጀመሪያ በፊት ሩሙን ተዘግቶ ወዲያውኑ ይከፈት ምክንያቱም ተዘግቶ ከተከፈተ ላይፍ ያሉ ሰዎች ስማቸው ይወጣል ፓርኪን አድርጎ ይሄዱ ግን አይወጣምና يهنس بالنارق بلو أسيات نو ستنجي إن شاء الله رومو ما أي زقام نعم بارك الله فيك أبو عبد الرحمن مايك فري ሁል ጊዜ ቁርአን ስንቀራ ምንኛ እየጣፈጠ ይሄዳል እስካሁን ድረስ ሁላችንም ያው በህይወታችን ቁርአን እንቀራለን በሰላትም ሆነ በቁርአን ብቻ ከሆነ አንድም ቀን ሲሰለች አይቼም ሰምቼም አላቅም ሁላችንም እንደዛው እናየዋለን ይሄም ደግሞ አያ ሚን አያት አላህ Subhanahu Wa Ta'ala አላህ Subhan ቁርአን የሚቀራ ሰው አንዳንድ ዑለማዎች ሲናገሩ እንደነው ከአላህ ጋር እንደመናገር ነው የሚቆጠረው ምክንያቱም ፒውር ያአላህ ቃል ስለሆነ ለዛ ነው ጥፍጥናው እኛ ጥፍጥናው ገብቶን ለቁርአን ለመቅራት ስንጓጓ ያ ምንድነው ያአላህ ፍቅር ከአላህ ጋር የመናገር ፍቅር ሲኖርን ነው ያን እድል አግኝተን ደግሞ አላህ ሂዳያ ሰጥቶን ያንን ፍቅር ከልባችን ውስጥ ከገባ አላህ እኛን ወዶ ያንን ያገራልን አላህ Subhanahu Wa Ta'ala ነው ፍቅሩ እሱ እንደወደደን በዛ መመዘን እንችላለን ማለት ነው ብዙም ጊዜ በህይወታችን ጥሩ መጻፎችን አንብበናል የተለያዩ መጻፎች ስናነብ አሳልፈናል ግን ምንኛ ጥፍጥና ብኖረውም ከሁለት ጊዜ በላይ ቆንጆ ከሆነ ከሁለት ጊዜ በላይ የሚያነብ ሰው የለም ከዛ በኋላ ይሰለቻል ሱብሃንአላህ ቁርአን ግን ሞር ባነበብኩ በቀራህ ቁጥር ሞር ፍቅር ይጨምርልሃል በዛ በተለያዩ መጻፎች የተቃራኒ ማለት ነው እና ለዛ ነው ይሄ አያ ነው ከአላህ Subhanahu Wa Ta'ala ምንድነው አንዳንድ ጊዜ ደግሞ ምንድነው የተለያየ መጽሐፍት ስናነብ ጻፊዎቹ ብዙን ጊዜ በመጀመሪያ ገጽ ላይ ምንድነው ስተት ካለ ዝላይ ቅርታ እንጠይቃለን ይላል ጻፊው ብዙን ጊዜ በተለያየ መጽሐፍ ላይ እንደዛ ይጽፋል القرآن جن سبحان الله منم ستت يللو اسكزل عالم درس تكرتو إما يتقب ستت إما يجنبت يا الله قال نو يملو الزلاي هنو لما تكسف لكم. والسلام عليكم ورحمة الله وبركاته. مايك فري. اشي وندمي بحر الاسلام استعيت الناس اتو كومنت تروه هنو جن سيدنا عبد الله بن مسعود يالو تندزي هاد اللم ينبرو مالتات شو تشرسو اهوني الكواد اللم جن استعيتك انجنوي انتي سيدنا عبد الله بن مسعود يالو من نو انت الله اندمي ودهنا انت الله اندمي تود لما وكفر لك اعرض نفسك على القرآن يعني سونت يعني نفسهم بقرآن فرداس قمت انديت معناتنو لمثاله من هلال يا ايها الناس يا ايها الذين امنوا اطيعوا الله واطيعوا الرسول تنبله اللهننا نبيون تعززوا طيب انت اللهننا نبيون تتعززاله انغدي سونت بفتنه وسط اسجباو بقرآن وسط اسجبانا قرآن يميلو نجر انت متادرغو كهونه الله اندمي وده اوك لمثاله يقول سبحانه وتعالى يا أيها الذين آمنوا إذا قمتم إلى الصلاة فاغسلوا وجوهكم وأيديكم إلى المرافق الله يعلو أهن في تهن أتأب كذا الجهن كذا مسح الرأس كذا لكن ذا زي أن توضوء ثارة قال له ويسات هذا القم نعم عندنا يا أيها النبي يا أيها النبي إذا طلقتم النساء فطلقوهن لعدتهن وأحصوا العدة كذبوا هذا من قالوا واتقوا الله لا تخرجوهن من بيوتهن ولا يخرجن إلا يأتين بفحشة مبينة إيه الله تزازوا في سورة الطلاق إن أنت سوتش مستن لما تلك فلك مجمرة عدة وأوك يعني حيضي الله عندها تتألكات حيضي الله عندها تتألكات ولتنيا كحيدوا كتصداش بهالا يعني جماع كان أدرك نجي عندك زي جماع أرقه عندها تتألكات إنزي ولت كل كلنا شوالي طيب أنت هن نزيه ولا تكلكلات بزيه ولا تكلكلات لو يزنبله نوع تاكم ولا تنيا نجر لا تخرجه النيل لي بزوس وش يوم الساسات تنجرنو الله من إلال يتتألق سات الدواس كم الرسوس تهارا ويمسوس تور كبيت عند التسوى توات إلال أون أنت يا الله تأزازنو تهدرجو الله بتكبر تقولوا الله ويس عندنا نشون دميلتنو دي يتتألق استوم سو ببيت اللي تكمتنا إني يتألق واسيت كسوع بالريل كمت أري ما هو النجار نو كالك أنت الله يودم أنتم الله ما تودم مكناتهم الله ميلو لا تخرجوهن لا ندت تسوت واتشو كبيت أشو طيب تتألق علش بتتألقم ولا يخرجنا السوارة سوا كفر لقتشم ندت توت أعلم إلا أن يأتينا بفحشة مبينة يتألكات سو كبيت ما سو كبيت للتبررات عند مكنيات نو يعلو السو كليلا سو كليلا وند تنيتا زينا ستادر كاقنيهات بيتشان وانجي اندات تاوت أتالو يهي الله تزازنو أهل أهون أنت بزي من دنو عبد الله من سعود مارثات شو من دنو أنت ودا قرآن هيدنا قرآن يك أره يهن أدرق تادر قال لهوي يهن تكلكل تكلكل لهوي يهن كهوني الله يودحل أما زنبلك أرته إن جوية متارقو كونه بقرآنو يعني إيه مارثة شواد عبد الله بن مسعود نعم إشي هلت سوش سوش سيج أمرو يالو أهون أمس آرات سوش أمينة إبادو أبو محمد فايف إثيو يهلم دسير النزيكة أمرو بكا كزهلا لنقى إن لا إن شاء الله ما يكفري السلام عليكم ورحمة الله وبركاته نور حسن مايك ماس مازي فلقالو عندنا ستون ويلقى قلوه إن شاء الله نور حسن يسمن أوكي قالونا نقدين اللي قدرس أني مثلا مفلقوا عستيات بنور أستاذ بني مجرش علي عستي مثالي ستوت نقرنو ولت نقرنو نيان يتردعوت نقر بزا أنت نست عندنا أهم لمثالي الله يولين يسمو لين يميلون نقرنا ሁለተኛው ነገር ደግሞ አላህ ሱብሃነሁ ወተዓላ እኛ የሰጠንን እርዚቅ ለኔ ከሆነ የትም እንደማይሄድ ማለት ነው። እና እዚህ ሀገር አንድ እንትን ያልኩት ባይኔም በጆሮዬም ብዙ ጊዜ የምሰማቸው ነገሮች ምንድነው እሱ እኛ እርስ በራሳችን በጣም ምቀኞች ነን። ሱብሃነላህ እንደው አንድ ምሳሌ ልስጥና የእውነት የሆነ ነገር ማለት ነው። አንድ ሰው አንድ ስራ ቦታ ቸግሮት ስራ እኔ ለምሳሌ አስቀጥሪኝ ብሎ ቢጠይቀኝ ማለት ነው እኔ የምሰራበት ቦታ ያን ሰው እኔ ሰበብ ነው እንጂ የምሆንለት ሱብሃንአላህ እንዲቀጠር ማለት ነው እኔ ሰበብ ነው እንጂ የምሆንለት እኔ እርዚቁን አልሰጠውም። እኔ ሰበብ ሆኜለት ሄጄ ነግሬለት ወይም ደግሞ ሬፈረንስ ሆኜለት ያ ሰው እንዲቀጠር አድርገዋለሁኝ እንጂ አላህ ከፈቀደው ይቀጠራል፣ አላህ ካልፈቀደው ደግሞ አይቀጠርም። እና በእንደዚህ አይነት ነገር ሱብሃንአላህ እርስ በራሳችን እኛ በጣም ነው የምንመቀቃኘው ማለት ነው። ሌላው ነገር ደግሞ ለሌላው ሰው ነው የምናሸረጉደው ማለት ጎንበስ ቀና የምንለው እዚህ ሀገር ለሌላ ሰው ነው እንትን የምንለው። እርስ በራሳችን አንዋደድም፣ እርስ በራሳችን አንጠቃቀምም። ሱብሃንአላህ በተለይ ለነጩ እዚህ ሀገር አሜሪካዊ ለሆነው ሀብታም ለሆነው እንጂ እርስ በራሳችን አንጠቃቀምም። ደሃ ለሆነው ስራቱ ለተቀመጠው እስቲ እንርዳ ብለን ወይ ስራ ፈልጎም ከሆነ ያሰው ፈልጋም ከሆነ ደግሞ እርስ በራሳችን አንጠቃቀምም። ለምንድን ነው እሱ ይሄ ነገር? ሱብሃንአላህ። እና እኔ ከዚህ የተረዳሁት ነገር ሁልጊዜ አይምሮ ውስጥ የሚመላለስን ጥያቄ ነበር። እና ለምንድን ነው እኛ እርስ በራሳችን የማንጠቃቀመው? አንድ ካምፓኒ ውስጥ ሁለት አንድ አይነት ሰዎች ሙስሊምም ሆነው እኮ ነው ሱብሃንአላህ። የካፊሩስ መቼም አንደኛውን ያው ስለ ሃይማኖቱም እውቀቱም ስለሌለው ጥሩ ማድረግን ያው ሁሉም አይደሉም፣ ግን አሉ ጥሩ የሚያደርጉ። ግን እኛ በተለይ በሙስሊሙ ዙሪያ ያለን ሰዎች እርስ በራሳችን ለምንድን ነው የማንዋደደው? እርስ በራሳችን ለምንድን ነው የማንጠቃቀመው? እና እርስ በራሳችን ተዋደን እርስ በራሳችን ተጠቃቅመን እና ተረዳተን ለሌላው አርአያ ለምን አንሆንም? ሱብሃንአላህ። እና እኔ እዚህ ሀገር አሜሪካ ሀገር ውስጥ እንትን የተማርኩት ነገር ይሄ ነው። እህትና ወንድም እናትና አባት የማይስማማበት ሀገር የሸይጣን ሀገር ማለት ሱብሃንአላህ አሜሪካ ነው። እና ይሄን ነገር ለማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። السلام عليكم ورحمه الله تعالى وبركاته استاذን ቀደምኳቸው መሰል ኢንሻአላህ እኔ ከአብዱላህ ቢን መስዑድ ከተናገሩት ሁሉም አስተማሪ ነው፣ ሁሉም አንገብጋቢ ነው፣ ሁሉም ጠቃሚ ነው። ግን ከዚያ ውስጥ አንዱ እንደው ሁሉም ተናግረውታል፣ አንዱን ለማጥቀስ የፈለኩት የታይም ጉዳይ። አብዱላህ ቢን መስዑድ ታላቁ ሰሃቢ ያሉት ምንድነው፣ እኔ ከህይወቴ ከዱንያ ላይ ከሚጸጽተኝ ነገር ዑምሬ እየቀነሰ خير ሳልሰራበት አንድ ቀን ከጧት እስከ ማታ خير ሳል ዝም ብዬ ታይሜ አቃጠልኩት እንደሱ የሚጸጽተኝ ነገር የለም አሉ። እሳቸው እንግዲህ ለአንድ ቀን ወይንም ለግማሽ ቀን የሚሆን ለአንድ ቀን ነው ይሄን ያህል በጣም የተጸጸቱበት። እኛ ግን አብዛኛዎቻችን እኔ በራሴ ልምጣ፣ ይሄ ጸጸት የሚለው ነገር ወደ አኺራ ከመሄዳችን በፊት እኔ የሚጸጽተኝ ነገር ልንገራችሁ። በልጅነቴ ኪታብ ቁርአን ቀርተን ልጅ ያለ ነው ቁርአን ያከተም ነው ፊቅህ ስንቀራ እንደው በልጅነት ወዲያ ወዲህ ያለ ዝም ስንጫወት አንዳንድ ወንድሞች መክሩ ነበር፣ አንተ ይሄ ታይም ተመልሶ አይገኝም፣ እህን ጊዜ ጠበቅ ብላችሁ ቁሩ፣ ቂራአቱን ፊቅ ሆኑ፣ ዓሊም ሆኑ፣ ወደ ትዳር ሳትገቡ ምናምን እያሉ ይመክሩ ነበር። አሁን የዛን ጊዜ ሲመክሩ ምንም አይመስለንም ነበር። ግን አሁን ወላሂ ወላሂ ነው የምላችሁ፣ እኔ ከዱንያ ላይ ወደ አኼራ ከመሄዴ በፊት የሚጸጽተኝ ነገር በልጅነቴ ገና ሐደል ብሉቅ ሳልደርስ ዓሊም መሆን የቻልን አባታችን ዱንያን አልፈልግም፣ መጽሐፋዊ አባቴ ብዙ መጽሐፍ ነበራቸው፣ መጽሐፌን እንድታነሱልኝ ነው የምፈልገው እያሉ ልጆችን ሲመክሩን፣ አሁን የሚጸጽተኝ ታይሜ በከንቱ ያባከንኩት እንደዚያ የሚጸጽተኝ ነገር የለም። አሁንም እንደው ከነዳማው ሁሉ አብዱላህ ቢን መስዑድ ታላቁ ሰሓቢ እንደነገሩን የጊዜ ጉዳይ ነው። አሁንም ሁላችንም ጊዜ አለን፣ ግን ይሄን ጊዜ በአግባቡ እየተጠቀምንበት ወይ ነው? ሞት አልቀደመንም ገና አልሐምዱሊላህ። እንደ ታይም ያለ አሁን በአግባቡ አሁን እዚህ ሙሐደራ ላይ ተሳትፈን ያለፈው አልፏል ተመልሶ አይመጣም። በዚህ አሁን ኡስታዞቻችን ይያሉ ታይሙን በትክክል የዒልም ጉጉት የዒልም ፍቅር ኑሮን እየተጠቀምንበት ነው ወይ? ለዒባዳ ለምሳሌ የመስጊድ መስጊድ ወንድ ሊሆኖ ጀማዓ እንጂ መስጊድ እንጂ ቤት መስጊድ አይፈቀድም ይላሉ ዑለማዎች። አሁን በየመስጊድ ሄደን ጀማዓ ለመስጊድ ጉጉት አለን ወይ? ታይማችንን ጸጸት ማለት እንግዲህ ነው። ባለፈው ዒልም እንግዲህ ፊቅህ አልቀራንም፣ ቁርአን ተፍሲር አልቀራንም፣ የተለያዩ ነገሮች አልቀራንም። አሁን ለመቅራት ሬዲ ነን ወይ? አሁን እንደማየው ብዙ ወንድሞች ሁላችሁ ምን ለማመስገን አይደለም ግን ያለኝን ጸጸቱን ነው የምነግራችሁ። የታይም ጉዳይ ብዙ ወንድሞች አሉ አሁን አሁን ስቲል ውጭ ወጥተው ማለት ነው። ሁላችንም አብዛኛው አለ እኔ መስጊድ እሄዳለሁ ሌሎቹ አይሄዱም፣ ሌሎቹን ለማ እንትና ራሴን ከፍ ለማድረግ አይደለም። ላ እኔ ቅድም እንዳሉት የኔ ያለኝን ወንጀል በራሴ ብገምተውና ሰው ብታውቁ ኑሮ ከራሴ ላይ አፈር ነበር የምትነሰንሱብኝ እንኳን ኑር ሐሰን ልትሉኝ ማለት ነው። ቅድም እንዳሉት ግን የታይም ጉዳይ አሁንም እየተጠቀምንበት ወይ ነው እንግዲህ። ታይም ከተጸጸትን ካልነ እስቲ ካሁን በኋላ እንኳ ያለውን ታይሙን ጸጸቱን በትክክል ከልባችን ከሆነ ጸጸቱ ቁርአንን ለማድረስ ቁርአንን ባለነ ለመመራት ቁርአን ይሄን ነገር ሐራም ብሏል ቁንቁም ቢድዓን እንተው። ወላሂ ብዙ ወንድሞች ይሄ ቁርአን ይሄን ነገር ቁርአን አላዘዘውም ረሱል አለይሂ ሰላቱ ወሰላም አልሰሩትም ሱሐቦች አልሰሩትም ሲባሉ እንደውም ይሄን አይነት አነጋገር የሚናገር ሰው በጥላቻ መልክ የሚመለከቱ ብዙ ናቸው። እና እስቲ ይሄን ነገር ትተነው ቃል አላህ ይሄን ነገር አላህ ብሎት አላለውም እንተው፣ ረሱል አለይሂ ሰላቱ ወሰላም አላዘዙትም እንተው፣ ገና ሰከራተ መቀርቀራ ላይ ገብተን ጸጸት እርጅዑኒ ለዓሊ አዕመሉ ሷሊሐን ፊማ ተረክት ከመባላችን በፊት እስቲ ይሄን ነገር ወላሂ ዘወር ብላችሁ ሰቡት ወንድሞች እህቶች፣ የታይም ጉዳይ እና ወላሂ ይሄን እንደሚጸጽተኝ ነገር የታይም ጉዳይ በጣም የሰው ልጅ እጅ የሚያስቆረጥም ነዳማው ወደ ኋላ እንደገና መልሰልና አስተካክለው የማይችለው ጉዳይ ቢኖር የታይም ጉዳይ ነው። በከንቱ ካሳለፍ ነው ማለት ነው እያሳለፍ ነው ነው ደግሞ እና ኢንሻአላህ ወላሂ እቺ የታይም ጉዳይ መልሰን ጸጸቱ እንዲህ በቀላሉ ልንወጣው የማይችል በከንቱ እንደ ቀላል ነገር የምናሳልፈው ስንቶቻችን ነን? መስጊዱ ቅርብ እያለ ከመስጊዱ አንድ ሜትር አንድ ማይል የማይርቅ እዚያ ቁጭ ብለው ቡና እየጠጡ ስንት የሚስቁ ወንድሞች አሉ። አሱር ቁጭ ብለው መግሪብ እስከሚደርስ ድረስ በረፍታቸው ቁጭ ብለው 5 ቀን ስራ ይሰራሉ። እና ወንድሞችን ለመውቀስ አይደለም እኔ እንዲህ የታይም ጉዳይ አሁን ሳይታወቀን በከንቱ እየተጫወትንበት ነው። አብደላህ ቢን መስዑድ እንግዲህ ለአንድ ቀን ከህይወቴ በጣም የሚጸጽተኝ ነገር ኸይር ሳልሰራበት ያለፈኝ ታይም ነው የሚሉት። እኛ እንግዲህ በሰዓት አይደለም በቀን አይደለም በወር አይደለም በአመታት ነው እያቃጠል ነው ያለ ነው። እና ኢንሻአላህ ይህን ንግግር የአብዱላህ ቢን መስዑድ ንግግር የታይም ጉዳይ ደንብ ጠለቅ አድርገን ልናስብበት ይገባል። መውት ሳይቀድመን እናስተካክል ለማለት ነው። ኢንሻአላህ እንጠቀምበት። ከአሁንም በኋላም ቢሆን እነ አላሁ ተዓላ ረሒም ነው። ከልብ ከተጸጸተን ያለፈውን ወንጀል ከልብ በቁርአን ባለን ረሱል አለይሂ ሰላም ባስተማሩን ቀጥ ብለን ከሄድ አሁንም ቻንስ አለን እድሉ አለን ለማለት ነው። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እውነትህ ነው ኡስታዙና ሸህ ኑር ሁሴን ሸህ ኑር ሐሰን፣ በጣም እውነት ነው ይሄ አሁን የተናገርከው። ምክንያቱም ዑለማዎቹ ምን ይላሉ? አክበር ከንዝ ልብኒ አደም ሁወ ዑምሩ፣ ትልቅ ዴፖዚት ያለው ዑምሩ ነው አለ። ኢዛ ዘሀበ የውምን ዘሀበ ሸይ ሚነክ ናዓም ወላሂ፣ አንድ ቀን ካለፈ ካንተ አንድ ቀን ተቀንሰዋል ማለት ነው። እንዲያውም ምን ይላሉ በስለ እንቆቁልሽ ምናምን እንደዚህ ሲናገሩ ምን ይላሉ? ኩሉ ማ ዛደ የንቁስ፣ ምንድን ነው ይላሉ፣ በየጨመረበት ይጎድላል፣ ምንድን ነው እስቲ እወቁልኝ ይሉን ነበር። ያው እድሜ ነው። ኩሉ ማ ዛድ፣ ለምሳሌ አንተ 51ኛው አመት ይዛሃል አሁን ለመጣው 52 አመት ትሆናለህ አይደለም። እኛ የሚጨምር ይመስለን እንጂ የተወሰነለህ 80 አመት አሁን እየቀነሰ ነው የሚሄደው። 52 አመት አደረክ 53 54 55 ከዛ ከተሰጠህ 80 አመት እየጎደለ ነው የሚሄደው። ይህ አንድ ነው። ሁለተኛ ነገር እኔ ይገርመኛል አንድ ቀን አንዱ ግብጻዊ ነው ጎረቤታችን ነው እዛ ስራ ቤት አሁን ልክ 8 ኦክሎክ ጧት ኦፊሱን ከፈተና እስቲ ሰላም ልበለው ብዬ ሰላም አልኩትና እዛ ወንበሩ ላይ ቁጭ አልኩ ከዛ ይሄን እንትን አለ አይደለም የታሪክ እንትን ዳሪያ ምንድነው የምትሉት ታሪክ የሚቆጥር ወረቀት ካላንደር ነበረውና ዛሬ 18ኛው ቀን ነበር እዛ ጊዜ የ18ኛው ቀን ቆርጥ አርጎ ቀዶ ምን አለኝ ታቃለ የውል ሸክ ኢብራሂም አለኝ ይህች ወረቀት የቀደድኳት አንድ ቀን ከእድሜያችን ተቀደደ አለኝ አላሁ አክበር አልኩት እንዲ ተመጣ ሆይ ንግግር የውል ወረቀቱ ቀደድ አርጌ በቃ እዛ ቆሻሻ የሚጣልበት ቦታ አስገባሁት እድሜያችን አንድ ቀን ተቆርጦ ተቀዶ እዛ ቆሻሻ ቤት ውስጥ ገባ አለ ይሄ እንደዚህ ነገ ደግሞ ጧት መጥቼ የ19ኛው ቀን ደግሞ ቀደድ አርጌ ደግሞ እዛ ጥለዋለሁ ወሃ ከዛ እያንዳንዱ ቀን ሲያልፍ እያንዳንዱ ቀን ከእድሜ እየቀነሰ ነው ስለዚህ ወንድሜ ኑር ሐሰን እንዳለው ባብ ተውባ مفتوح الى الغرغره يعني روحاتችን በጎረራችን እስከሚدرس درس የተውባ ትልቁ በር ክፍት ነው ደሞ የሚገርመው ነገር የተውባ ነገር በጣም ያስደስተው ተውባ የፈለገው ወንጀል የፈለገውን ወንጀል የሚደመስስ ነው ተውባ نصوحه ከሆነ ስለዚህ እስቲ نبادر في هذا ቶሎ ተውብለን እሺ እንግዲህ አቡ መሐመድ እና ኢትዮ ሁሉም ደሴት ከተናገሩ እንላያለን ኢንሻአላህ ማይክ ፍሪ አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ ወንድሞቼ እህቶቼ ኡስታዞቼ ሐያኩም አላህ በየደ አላህ ወጀሁኩም ወላ አላህ ዑምራኩም ፈረጀ አላህ ዑምራኩም ሰማን ያ ጀማ ሰማን ኡስታዝ ሐያከላህ አሬ ኳለ ሱብሃንአላህ እኔ ያው እንዳጋጣሚ ያው ሱብሃንአላህ አንተ ደራሳ አንተ በሁሉ ቀን ያው አብዛኛው ሰው በተቀደደ ነውና ያሁን በተለይ አሁን ስመጣ የሁሉ ቀን ያንተ ድራስ ሆነ ወደ መስጊድ ያለው ወይ መስጊድ መጨስ መጣ የጨረሱ ወይ ደሞ መጨረሻ ንግሮትን ወይ ደሞ ኮምፕሌ ያርጉ ሰው ድራሶች እጃቸው አላወጣቸው ስለ ተማሪዎች ስታወሩና መምህር የሚያደርገው ለተማሪዎችን ያ ማለት ማስጠንቀቂያ ወይ ደሞ የምታርጉት ወዓዝ ማለት ነው ማለት ነው መስማው ጀብታኛ በቃ አትሳተፍ ማላቅምና አሁንም ቢሆን በጣም አላትሳተፍኩም ዝምብየ ያለኝ እንት ለመናገር ነው እንጂ ያው እንትና አለም ያው ነው የምለው አንዳንድ ነገሮች ወንደ ጥያቄ መሆን ወይ ደግሞ ለሁላችን ከራስ ያጀምሮ ስለ ዕልመችም ፕላንታ ስናገርም ሰምቼ ነበርና እዚህ በዚህ በቸም እዚህ ባለት በፓርቶክ ላይ ይሄ 678 ወር 78 አመት 10 አመት ወሉት ብዙ ሰው በዕልም እዚህ በቃ ብዙ ዑለማዎች يعني መጥተዋን ተሰምተዋን በሁሉ በቁርአን በማለት በሁሉም ነገርና ግን እኔ والله ከኛው ግን ከራሴ ጀምሮ ማለት ነው እኔ ሳይ ቁርአንም ሲቀሩ ቁርአን ለምሳሌ ቁርአን ቅራ ስለዋሉ ሰው ቁርአን ቋጥሮ አጓይ ቀራው والله ከመ ሱብሃን ደሞ ትላንት ላይ ጠየቀው ጥያቄ መልሶ አያቀው ደግሞ ይጠይቀዋል ለምሳሌ ያለፈው አመት ጠየቀው ስለ ለምሳሌ ስለ ዱህያ ብለው አሁን መልሶ ደግሞ ይጠይቀዋልና አያቀው እና ምንድነው ብለው ደስ የምንድነው የማይገባነ ድሮ ቁርአን የቀራ ሳለን በሰፈር ላይ በቀሪ አያልነ ቁርአኑ ሲገባን ነበር የራባን ነው መስአሁን ደሞ ስለጠገብነ ሲሆን ጥጋብ በዚያ ቤታችን ማለ ሁሉ ገመጥቷል ዕለሞች ምርጥ ዕለሞች የመጡ እንዳው ዕለሙን ባይገባ ምስጥሩ አልገባኝምና ኡስታዝ እንዳው እንደው ነው እና ያው ስለ ዑምር ስትናገር ነበር ዑምር መቼን ታጣላችሁ ዑምር እንግዲህ የሰበሪ አደም ሲባል ዑምሩን ዑምሩ ያንቁስ ኩል ዮም ይላሉ ወልዮም الذي ينقص ወልዮም الذي ينقص من عمره لا يهتم له واذا نقص من مال شن اهتم له والمال يعود والعمر العظيم يبقى نغير الله عند سو سو يسبال مچم ادميو برميو يالفو اختر اغراچو سانو سان تناغوان يعني يعني يالفو ندمين القطرو غير غزيبي غير كغودله غير اهتم اهتمام ارغبت اللهنا كراسه جنب ما نو انداو سلازي مندنو ييقين شجر نو ويس مدو علم سو الغبان يالنو مرت علوموچ بلا يعني يعني انداو انداو عند بتلي انداو طول مساله انا نبابو كاسنت علو مت علو كل طراچو بغناچونا مندنو مصر ما يغبا سو بليقو كومبلي يارغال انا سالو يسمع دمطالن بريكارد يتناغروتنا ሚስጥሩ አልገባናል የቂን ችግር አለበት ነው ምለው የቂን ማለት የቂን ካለ ሁሉ ነገር يعني ሆነ ብለ ተዘዋለ ይሄም አንቺ ችግር መስረኛል ነው ምለው ኡስታዝ ያው እንግዲህ ያንተ ተከታውፊክ ተሆነ ደሞ ያው አፉ በሉኝ ሰላም አለይኩም ዳሊ ዘውት መሽቶ ቦታን ኡስታዝ ብዙ ልናገር ነበር ምንም ይበቃና ሰላም አለይኩም ማይክ ፍሪ ኡስታዝ ደግሞታል ማይክ ፍሪ ሰላም አለይኩም ጀዛኩም الله خير السلام عليكم ሰላም አለይኩም ወራህመቱላሂ ወበረካቱ ኢንሻአላህ ኡስታዝ ከሄዱ በኋላ ኮኛ መነጋገር እንችላለን ኡስታዝ ከመሸባቸው ኡስታዝ ከሄዱ በኋላ በዚህ ጉዳይ ራሳችን እየደገምን መነጋገር እንችላለን እና ለመጨረሻ ለመናገር ይፈልኩት ሰይድና አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ካሉት ላይ የሰው ልጅ ሰላት ላይ እስካለ ድረስ የአላህን በር እየቆረቆረ ነው የምትለዋን ነው እና ስንቶቻችን ይሄ ነገር አሁን ትዝ ብሎ ነው ያቃል ግዴታ ስለሆነብን እንሰግዳለን ግን ስንሰግድ ወዲያውኑ አእምሮአችን ላይ የሚመጣው ብዙ ነገር ነው አንዳንድ ጊዜ እንዲያም ክፉ ነገር ቆይ ጉድ ባልሰራው ከስራ ባላባረረው እንዲህ ባላደርገው እንደዛ ባላደርገው የሚለው ብዙ ነገሮች አእምሮአችን ውስጥ ይመጣል ምን እንደሰገድን ምን እንደቀራን ሳናቀው አንዳንድ ጊዜ ራሱ ስንት ረካ እንደሰገድን ሳናቀው ያልቃል ማለት ነው ግን ይሄን ነገር ብናውቅና ትዝ ቢለን ሁሉ ጊዜ ልክ ሰላት ስንጀምር በር እየቆረቆረን መሆናችንን ብናውቅ ደግሞ ምንድን ነው ያሉት ያላህ ወይም የትልቅ ሰው የትልቅ ንጉስ በር የቆረቆረ ሁሉ ጊዜ ይከፈታል እና ይህንን ነገር አእምሯችን ውስጥ እንድናደርግ ማስታወስ ነው ስንሰግድ መጀመሪያ ገና ተህሪም ውስጥ ስንገባ ያላህን በር እየቆረቆረን መሆናችንን አውቀን ሰላታችን ብንሰግድ ከሁሉ ቀን እንኳን አንድ ቀን ብናገኝ ጥሩ ነው ለማለት ነው ጀዛኩም الله خيرا ኡስታዝ አፉ በሉን ያው መሽቷል ታይሙ ማይክን ፍሪ አደርጋለሁ እንግዲህ ሀኑታ ሸኛቸውና እኛ ከሳቸው በኋላ መነጋገር እንችላለን ማይክ ፍሪ ኢትዮ በጣም አስተዋስከኝ አንድ ጊዜ ብቻ አንድ ጊዜ ሰላም አለይኩም اهلا وسهلا الله خليك ما شاء الله ما شاء الله وندمي ايثيو عند تلك نجر استوسكني ايه فيري امبورتانت نو انديو هون ابو محمد يتيقو طياقي سلا يقين نو سلا توفيق نو يالو ايه نو بسلاتاتشن بادونن بادو بادو بادو بادو تاقالاچو زيرو بسلاتاتشن عند سو بسلات گفتو ያገባል ይፈታል ይነግዳል ይከስራል ያተርፋል ኳስ ይጫወታል የኳስ ስሜት ካለው ዶክተር ከሆነ የዶክተርነት ያስባል ሰላም እንዲያውም የሸይጣን ጉዳይ ሆኖ በሰላት ውስጥ ስንገባ ተደብቆ የነበረው ሐሳብ ሁሉ ብቅ ይልና ይረብሸናል ወንድሞች በርን የአላህን በር እያንኳኳ ነው የምለው ኤግዛክትሊ እሱ ነው አብዱላህ ኢብኑ መስዑድ የተናገረው አንዱ ከሰሃባ ከነው ሰላት እየሰገደ በአንድ መስጂድ ተጠውዕ يعني ተጠውዕ ዝም ብሎ ሰላት እየሰገደ የመስጊዱን ግድግዳ ፈረሰ ብሎ ፈረሰ ሰውየው አላወቀም ይሄ ነገር ከግድግዳው አጠገብ ከነው ያለው ዝም ብሎ ሰላቱን ይቀጥላል ከዛ በኋላ ህዝቡ ተሰበሰበና መስጊዱን ፈረሰ ብሎ ሲመጣ ሰውየው ምንም ነገር በዚህ ዓለም የለም በሩን ያንኳኳ ነው ያአላህን በር ያንኳኳ ነው አሰላሙ አለይኩም ሰላም አለይኩም ብሎ ሲጨርስ ሰው ተሰብስቦ አየና ምን ነው ሲላቸው እንዴ መስጊዱ እኮ ፈረሰ አልተሰማኝም ይላል ሌላ ዙራራ የሚባለው አንዱ ታቢዒ ነው ከሰለፈ الصالح ታቢዒ ዙራራ የሚባለው በኩፋ ነው ኩፋ የምትባለው የኢራቅ ከተማ امام مسجد نو امام هنا ياسجده باندኛው ركعه سوره المدثر قرى يا ايها المدثر قم فانذر وربك فكبر وثيابك فطهر والرجز فاهجر ولا تمنن تستكثر ولربك فاصبر فاذا نقر في الناقور فذلك يومئذ يوم عسير على الكافرين غير يسير ينسي قرى ودك تمام فاذا نقر في الناقور يعني اسرافيل ت ترمباو سيمتا توت سيل تقلالا هزبو سينسا عندنياو ترمبا هزبو سيموت ولتنيا ترمبا هزبو كمريت تقفرو سيوتا فذلك يومئذ يوم عسير بتام كفنيا هنا استشجارك أنو لكافروتشو على الكافرين غير يسير ينسي كرا ودك كذا سي ودك بس تجربوا ينبري عندو كسقاجوتشو هيدنا سلاتون كملي سلاتون أموالنا أهون زرارة نكانا كاسيارقوت لكا جاءت الآية ودقت قلبه لبون متاتشونا موته بأنديت آية موتال يت نو بسرات وستنو يا الله همبر ياكواكوا نبر وندموج ليلا دمو نبياتشن راساتشو يا جماعة نبياتشن راساتشو بصلاة إمام هونو ياسجدو عندكن إجاتشو ودفيت ورورونا كذبها لا سيج الرسو صلاة عندو من علاتشو يا رسول الله أزيد في الصلاة بصلاة عند نقريتش أمر علي فالنبي صلى الله عليه وسلم قال لا طيب أنت إجهن ورورك علاتشو فقال النبي صلى الله عليه وسلم عرضت علي الجنة جنة كودني متاش علي فرافري ومنامن ومنامن ودني متاشنا فمددت يدي أنا أتيكم بفاكهة من الفواكه عند التفاح وعند برتقال لامت علاتشو بي إجهن زرقهن لكن حيل بيني وبينها الله ينقر الفلق منا جنون ساب بعد الرقات ودوها لا مالتنو فقال النبي صلى الله عليه وسلم عندي التفاح نكون عم تيجي مسجد مولتوال بزوم ثو سونو يملا عندي التفاح بمتى بمسجد يلا شو بمولو بتبلو كسوات هات أقبات شو نبر إنه لا شون كذي عندي التفاح تتقبو نبر كذابو هالام سكيوم القيامة أهربات شوم يهن داي كسد الله انبيا لنينا إن من دونهم يا ملك ثو النبي صلى الله عليه وسلم بصلاة سيقابو بودياتشو ناجسداتشو بچانو ميتايونجي يساتشو وأمرونا يلوم يلوم كالله قانو يعلو برونيان كوا كوناتشو سلزي اندزي اينات بزونة بركة صحابة كتابعين يتايي لك نزيناتشو الناتي تحكالاتشو ينتنو يا عروة بن الزبير ما نين يوم مصحف بالتكفت يا سيدنا عروة بن الزبير تاريك يهن مصحف يعروا ابن الزبير تاريكي للو مصحف يلم ياو اكلاي متبالو يهن مندنو مندنو متلو بامارنيا اقرو مكورت اللبتنا اقرو لي قرطوت كزي كباتونو مي قرطوت انقدي اهون بنج مادن زجال نسطه متأت يمي اسكر نقر يسطوت سيفلقو الفلق مالنا ودو سطنيا لو ودو ادرقى سلاة وستقبانا احني يقوانكو اي قبان مكو والله والله بألم يالو اهون 7 بليون حزب مسلمون كافرون هلو بالسبسب يقوانكو بچنقلات اشنا اي قبان يسجد باتون قرطوت بمقاز هرقو السؤال تاوكو اني انجا يقبان شوالون دموش ايمانا كوشاشا سلونا اي اي قبان بالسوغن اي تاريك بهلو مصحف في سفرة تاريك عروة من الزبير اقرو قرطت كذبوا لا زي تارقو انتن دركوت كسلاة السلام عليكم والسلام عليكم سيو بلو سيوتا هما منتسمى بتزاقزي بسلاة وستقن التسمىو ينا قر اكزاجريشن يالو يمسلال قن هذا اللم واندموش هذا اللم وناتو انسو بللا ألم نبرو انيا بللا ألم يالنو انسو برونيان كواكونو يا جماعة آهون درو لمسالي ايثيوبيا نقوسا نقست ينبرو جان هوي عند سو مكوان قابلو بعينو يمماياتشو بات آم سو ميا كبراتشو ينبره تلق نقوس هيده بيتاتشو ستان قوا قوا عند سو يا ابراهيم سراج بلي سمار له اتسمام اندم سالي نمسطو يا جان هوي بيت ايان قوا قوا هنو يلال اهون دمو يا اللهم بر ايان قوا قوا من دنو ميسمه يهلا مارتنا يفلقوا سيدنا عبد الله بن مسعود سلزي بزي مسمر يلنا من إنيا الله برحمته بإذنته يكأبلا نجي حقيقة إنيا أفنا يعلنا وكزي على كل حال يهم كالكوي بكانيال نجا إن شاء الله بتفسيرات جسك من نجانا دهنا دارو مايكو تكبلون به أجمعين لحنوثا